እነዚህ ፋንዲያ ናቸው እንዲያውም ይሄን ነገር አይገባቸው ማለትና ምን አለ وما انزلنا على قومه من بعده من جند من السماء وما كنا منزلين يعني لنزي حزب كسمائم وتادروشنا ملائكه لو وردنا كمريتهم وتادروش ازغايتن طرنت الكفتنا وما انزلنا على قومه من بعد جند من السماء وما كنا منزلين طيب من ادرك جيتاي ان كانت الا صيحه عندي تمس بتشا جبريل باند كباد دمس ألف لنا إن كانت إلا صيحة واحدة فإذا هم خامدون باند يا جبريل دمس بتشا ودا أثر تكأيروا على الله سبحانه وتعالى يقرما سبحان الله يسو قطعت كون دفل لقسل هوني يهن مريت الناس ما يكون يسو قطعت من دنو تقال لك يا الله مساريا بومب ما دلم متريس ما دلم أوتوميك بومب تنالم يعني من دلم كونو انا كنت كالي الله سبحانه وتعالى دفلني لان الزاس واش ندي تعذباتشو مطاف عليها طائف من ربك وهم نائمون عند نفاس روح لله نفاس الله دلم تقلي لله وهاي لله اسات يازل نفاس الله دلم نفاسو يقاتلان نفاس بتشا طائفه طائفه ماتنو دمس يلله لما ماتنو نفاسو የነበረው የርሻ ቦታና የግብርና እንትን መሬት ድርቅ አደረገው سبحان الله العظيم بسوره الذاريات تزي ميلني لنغراچ بسوره الذاريات وفي عاد اذ ارسلنا عليهم الريح العقيم ما تذر من شيء اتت عليه الا جعلته كالرميم سبحان الله اني عندي قصص النجر ليله قصص تزي ليال انا قوم عاد دمو مندنو ادرغاچو አንድ ንፋስ ላከላቸው ንፋሱ ምን ሆነ ታከላቸው የነካው ነገር ወደ አሸዋ ይቀየራል ወደ አፈር ما تذر من شيء يعني ما تترك من شيء الا جعلته كالرميم رميم ማለት يعني ሰዎችና እንስሶቹ በቃ ቸል ምናምን በልተው ወደ አፈር ሲቀየሩ እንዴት ነው እንደዚህ ያደረጋቸው አላህ Subhanahu Wa Ta'ala እና ንፋስ ይበጣና ድንጋይ ይሁን ብረት ይሁን ሰው ይሁን እንስሳ ይሁን ምንም ነገር የነካው ወደ አፈር ይቀየራል ያላህ ያላህ መሳሪያዎች እኮ ይገርማቸዋል والله እና እንደዚህ ነው አሁን ምን አደረጋቸው ለነዚህ قوم موسى ለነዚህ ደሞ ያወረደው ቁጣት ለየት ያለ ተሰምቶም ታይቶ የማያውቅ ሰው እንዲያውም እንዴት ይሄ ነገር እንዴት ሆነ ይላል ወንድሞች አንድ ጥያቄ ልጠይቃችሁ አሁን አቡ አኒስ ከቤትህ ወጣ ወደ ስራ በትሄድ ከም ስራበት ቦታ እሺ ና በቃ ድንግርግርግር ስላለ ወደ ስራ ሄዳለሁ ብለህ ወደ ሌላ ካምፓኒ ትሄዳለህ እረ ተሳስተሃል ይሉሃል ኦኬ ከዛ በኋላ እረ ተሳስቻለሁ ብለህ መኪና አርገህ ድራይቭ ያደረክ ትመለስና ሌላ መንገድ ትይዝና ትሄዳለህ አሁን ተሳስተሃል ወደ ሶስት ከተሳሳትክ ምንድነው የምታደርገው እንዴ ትጠይቃለህ ያው መጨረሻ ቦታው ልታገኘው ነው አይደለም እንደ ወንድሞች መጨረሻም ትደክም ብትደክም ልታገኘው ነው ወይም ደሞ ሰው ጠይቀህ ያው የተፈለገው ቦታ ልትገባ ነው ላኪን አላህ ለነዚህ ምን ቁጣ ተወረደላቸው 40 አመት 40 አራት አይደለም 40 ሰና እንዲኮበልሉ አደረጋቸው እንዴት እንዲኮበልሉ የፈለጉትን ከተማ ለመግባት ይገቡና ይሄዳሉ ተጉዘው ሲሄዱ አላህ ወደ ሌላ ይወስዳቸዋል አሁን ቀርበናን ይያሉ 50 60 100 ኪሎ ሜትር ከዛ ከተማ ይርቃሉ ተሳስተናል ይሉና ይመለሳሉ እንደገና ሲመለሱ ወደ ከተማው ይሄድ ነው ይልና አላህ ደሞ ወደ ደቡብ ይወስዳቸዋል እንደዚህ ይያሉ 40 አመት እኮ ነው የፈለጉትን ከተማ ሳያገኙ 40 አመት አቆለላቸው ተቆበለሉ በዚህ 40 አመት ሰይድና ሃሩን ሞቴ በዚህ 40 አመት ሰይድና ሙሳ ሞቴ ስንት ሰዎች ሞቱ 40 አመት በጣም ትልቅ ረጅም ጊዜ ነው ሲቆበሉሉ ማገደረ ይጥቆሉ فقال سبحانه وتعالى قال ربي اني لا املك الا نفسي موسى ነው የሚለው يا ربي كلهم انبياء ወደ ኢየሩሳሌም አንገባ ማለት እኔ ደሞ የምችለው እኔና ወንድሜ ሃሩን ሁለታችን እሺ ብለናል قال ربي إني لا أملك إلا نفسي وأخي يعني هارون فافرق بيننا وبين القوم الفاسقين قيتاي عند مفتيام طنجي ينتر متجاوسل انجي انياما بقى انبي بلوونال علي قطاته من علي قال فانها محرمه عليهم 40 سنه يتيهون يتيهون يكبللالو معناته يزورالو 40 سنه بزي كتمه ايجبوم يا هونا تملكتو 40 يوم كو ادلم 40 كان كو بزو نو 40 كان تكوبلله كوبلله كوبلله كوبلله ود فلكو بوتا ستغبا بتام بزو نو ايشي 40 ورم بزو نو 40 امت 40 امت كونو 40 كونو وندموش 40 سنه سيكوبللو سيكوبللو سايغبوت قرو فانها محرمه عليهم 40 سنه يتيهون في الارض فلا تاسى على القوم الفاسقين قد لهم موسى تواچو استي اني امقطاچو اقالو بلو 40 امت نو ياكلناچو يكوبللو خلاص طيب اهون قدي ود داوود نهدنا كزي تاريخ يتيازن يا داوود جن 3 سموچ አሉ افزواچو استي جنا تاريخو كمجمراچم بفيت طالوت جالوت داود اني سوست قالت شمددواچو استي طالوت هذا ملك المسلمين جالوت ملك الكفار داود نبيو ناتشو انذي سوست ناتشو غدي بعد هذا التي 40 سنه سيكوبللو سيكوبللو قوم موسى موسى متوال هارون متوال كنسو قتلوا يمتاو ليلى نبي ليلى رسول يوشع ابن نون يبهل يوشع ابن نون ايه الله هلاكو ملك تنيا نو كموسى بحالا يمتا نو يوشع ابن نون وهذا يوشع ابن نون خلاص وتادرتو سبسبو خطبه درجه اسمناچو توبابلو منامن دزي طورنته تكفته مات نو ود جيروسالم ليغبو طورنته تكفته بتقام كبات طورنت نبر طورنته يتجمرو بعد صلاه الفجر نبر طوات سيواغو سيواغو سيواغو عصر الفه عصر جبانا صحاي لتتلك ستل سيدنا يوشع بتقام تشجره من عليه اهون طورنته سايتشرس صحاي وا كتلكچ እኛም እናሳርፋለን እነሱም ያሳርፋሉ ላኪን በለሊት ሪኦርጋናይዜሽን ያደርጋሉ እንደዚህ ወታደራቸው ሰብስበው እንደገና ኦርጋናይዝ አድርገው ጥዋት በአዲስ ኃይል ሊመጡ ነው ስለዚህ ተበታተነው ይያሉ ጦርነቱን እንዲጨርሰው ብለ ዱዓ አደረገ ምን አደረገ ያ ረብ ያለ ጦርነቱ ሳይጨርስ ፀሐይዋ እንዳታጠልቃ ነው አላሁ አክበር አላህ ምን አደረገ ፀሐይዋን አቆማ ፀሐይዋ የምትሄድ ነበርው ጦርነት እስከሚጨርስ አስቆማት እንደዚህ يقول العلماء ما توقفت الشمس لا قبل يوشع ولا بعد يوشع كزي نبي السنه بدعوا لاول مره كتفطرش اسكي اهون درس اسكي يوم القيامه ياسقومچو ليوشع نو يبانال عند عند علماءچو لنبياچنم يلالو ايه ليلا كان متن انت نروال يوشع اللهم يا ربي ينطرنت كالتجرسه صحاي وندا تتلقات عليه وندموج يوشع يمان باريا نو يا الله نو يوشع لا الله اغوتو لج نو ادلم وندمو نو ادلم طيب مندنو من يوشع سو نو الله نو الله نو طيب انديت هن يمسل دعاء يقبل لتان بلن نطيق طيب اني ابراهيم سراج باريا ني يا الله باري او يا الله باريني اند يوشع لا الله يوشع سرا سرچه ويم دمو لدينو بتام انغبغبي هونو دغر سيغطمني اللهم يا ربي دعاء بدر اي قبلني يقبلني يا رجي مكنياتهم يوشع زمدو ادلم يوشع لا الله سيل وتادروچو يزو طورنت يادرغنو اني دمو ويم انت ويم انشي لاند قداي الله مودو قداي جمره النجر شجر سيقت مبه يا رب يا رب يا رب كالك لمن يقبل الهم أتاكو من دي يا العلاء بن الحضرمية مبالو صحابي والتدروش يزو سيهد نا بتألاتنا بسو محكل عند ونزنا برنا السن لما الشقاقر أكاتاتشو ماذا قالتا قالتشو يا أخي إني عند نجر لا سمراتشو فالقال ونموش يسماتشو إنو عند نجر لا سمراتشو دعاء هلت أين تنوالو በጣም ዱዓ የምትወዱ ሰዎች ካላችሁ ዱዓ ሁለት አይነት ነው አሉ። ይሄችን ይዟል በጣም ያዟት ይሄ ነገር አንደኛው የተጻፈው ዱዓ የሸመደድከው ዱዓ ማንበብ ነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا حي يا قيوم برحمتك أستغيث ومن عذابك أستجير أصلح لي شأني كلي ولا تكلني إلى نفسي طرف عين ندزي مسلسلو يا نبي أتشن أدعي ألو يسحب وتشم أدعي ألو حفز كوننا بس دعاء رجال بتأم كونجنوي هنا قال لكن من العلماء وتشو بتأم أدقاسي قد مبه حساب جنت سيدادر قبه በጣም ስትወጠርነ በሐሳብ ስትጨናነቃሉ ይሄን ተውና የልብህ ነገር ዱአ አርጋሉ فرق فرق قلبك يبلبه ያለ ወሊሁን يعني ማኒሁን ወላ ሰውይሁን ሁሉ አውጥተ ባዶ አርግና ያአላህን ትልቅነት ብቻ በልብህ አስቀምጠህ የራስህ ዱአ አድርግ ለምሳሌ አንድ ሰው ልጅ የታመመበት ሰው በጣም አንድ ልጅ ነው ሌላ ልጅ የለውም يودوال هدو قلبت بت بت بت ياله يا ربي والله منو ميادنو الا انت يهن نجر لمساله بنتنا تاغنيو يتشمدد ادلم كلبرو ميوطا يالو يا ربي والله انت كلا دانكو منو ميادنو ستل يلب كلب يمنچ اسلهوني الله يقبلوال يشمددكو ادلم بتام ليونت الله وندموش يشمددكو ملاسه نو ميلو انجي لبه ليلا نو بليلا بوتر يالو لكن የሆድህን ቁርጥ ብሎ በቃ ልብህን ተፈንቶ እንደዚህ ከልብ የሚወጣ ቃላት ግን አላህ ይቀበለዋል ብዙ ጊዜ ነገርኳችሁ የዛ ሴት ባልዋ ሲመታት ሲመታትና ሲያሳንሳት በጣም ሲያዋርዳት እንደዚህ ምንድነው ያለችው አላህ ጥርስህን ያውልቀው አለችው ጥርስህን ይስበረው አለችው ራስ እኮ ነው የሚነግረኝ ጎረቤቴ ነው በኡም አልሐማም በሳውዲ አረቢያ ጥርስህን ይስበር ምናምን አለችው يا اخي قماش ساعات القيم ودنيا وانكوكونا كفتلت قبا كذا هلا كنا السوقا شاي يتقطع كا كا كا كا كا كا بلو يسكال السوات هلق سالك بوست السو يالك السو رمو يسكال بشكتنا كلبوا يوت امنا لتشو ترسوهن ترسوهن يسبروا الله لتشو ودياو نكونو انقداو هيدنا للي جو يارات امت لجي نبارتشو لجي امت تجرول جرول تاك هلتشو ይሄ ህፃን የሚሄድበት የሚሮጥበት እንትን አረቢያ እንደዚህ ነው አመጣችና ባባለችው ጆሮዬ እኮ ተበላሽቷል አስተካክልኛለችውና እሺ ብሎ መስማር የማውጫ ምናምን አምጥልኛለ መስማሩን ሲስብ ሳብ ሲያረጋው ያ እንትኑ እንትኑ ወደሻው ራሱ ሁለት ጥርሱና በሁለቱም እንትን ያሉ ሰበባራቸው ሁለቱም ጥርስ በቃ ትላልቁ ትላልቆቹ በፊት ያሉ ሁለቱም ተሰበሩን ደም በደም ሆነ ወዲያውኑ እኮ ነው ግማሽ ሰዓት አላለፈም ለምን እንደዚህ ተቀበለላት አላህ የሸመደደቹ ዱዓ አይደለም ያደረገቹ ወንድሞች ይሄን ነገር ቁም ነገር ወሰዱ ያፈዘቹ አይደለም ያፈዝከው ነገር ያናው በለው ማፊ ምሽክላ ጥሩ ነው ላኪን አፈ እንደዚህ እንደዚህ ልብ ሆነ ሌላ ነው እዚህ ግን ከአፈ ልብ ይቀድማል ልቡ ቀድመዋል ያ ረቢ ጥርሱን ስበረው አለችና ሰበረው አላህ ስብሐት አላህ አሁን ደሞ ይሄ ነገር يعني يوشع ابن نون يا ربي اسفلغوك بتام اسفلغو طورنته صحاي كال ساتتلق كقومه نجه اندغنا تزغاجتو متتو انت اللي يادرغو نو بلو الله دمو صحايون اسقوملت ييه نجر نبياچن سيار سيناغروت يگرماچوال صحايو كذا بفيت ليوشع لنترو صحاي قوما اتاقم ليوشع ري قومه يلالو نبياچن سلم وهذا يوشع ابن نون ان معركه طرنته تكهده اشنفه وتدرجون يزو دخل فلسطين يعني جيروسالم مستقبا معناته نصا وطات وتدرجو غبو اذا وسط ينبروا يتاسره تاسره يمارك تماركه ብዙ መሬት ነበረ ወታደሮቹን ማረኩት فدخل بهم بلاد فلسطين وقسم لهم الأراضين تقلال مريت يالو أكفافن ولو تدرجو وكان لهم صندوق عند سات النبراتشو يا قراتشن كريستيان من يلوتال تابوت بقرآنهم تابوت نوم يبالو يه صندوق يسمونه تابوت تابوت تابوت الميثاق أو تابوت العهد يعني يبولو يكدان يبولو يبولو يكدان يملو الله من أين تنون دزيه ميلوت يا أخي؟ بولي كدان؟ لا توراة كونون دزيه ميلوت من بولي كدان يا أخي؟ سدبنو بولي كدان أن يا سيدنا موسى توراة بزا صندوق نبر بزا ساتن بساتنو تابوت يا ميلوت يا سيدنا موسى توراة يازلي ساتن نبر يسمونه تابوت الميثاق تابوت العهد فيه ألواح موسى يا سيدنا موسى أسرت إزازاتي وردو لموسى الزانبر وعاصى موسى يا سيدنا موسى بترم الزانبر ونحو ذلك نزي مساسلة موسى نهارون يتوت أوش إزا تابوت نبر ينا قرب الله بقرآن كتكسو يتابوت يميبالو بسورة البقرة تسوس لاتشو قال سبحانه وتعالى وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين ملائكة يزوتي تابوت ملائكة يزوتو أسركبوت لما ليوشعنا لهزبو أسركبوت مالتنا يهي موسى يتوون تنبر أهون كريستيان باقراتشن تابوت وطا إلالو تابوت وطا تابوت قباك الزكر كريستيان بيتا كريستيان مالتنا طيب ثم مات يوشع يوشع دمو ادميو درسنا سيدنا يوشع ابن نون رسول الله ونبي الله متوال فبعد موت يوشع يا فلسطين يهودوش يا كفتو يقبو كيوشع يقبو والتدرجو فزبو اهن فسادنا بتأم مدفونا قر جمر زموت خمر مسكر مزلم منامن بزوف يستنا بزوف فساد جمرنا الله سبحانه وتعالى تابوتون يعني وسدوا كنسو تابوتون لك يعني وسدوا لسو الله سبحانه وتعالى تابوتون أنستو لنسو بلا أودر أورد الله شوماتنو ثم أرسل لهم الله كي يشعبها لا عند نبي دمولاك الله شو نبيو سامويل بلال كريستيان سامويل لالو بالقرآن بنتنو بتاريكو بسلمنا سامويل أو سامويل نميلوت سامويل مبالو النبي لكن لا تشو الله سبحانه وتعالى فطلب بنو إسرائيل من سامويل يا سامويل من ألوت أنت سامويل نبي الله ألوت نعم الله أنت يكستي عند نقوس اندي لكلنا بسو سرهنا تورنت النكفات مكنياتهم النزي فساد بزو وتدرجو تقالات بزابن نا تقالات قفتو بزو بيتاتشنا بلاشي نبرتاتشنا ودمي سلزي تورنت لنكفتنو عند طوري هونو ملك لكن لنبلو بلو لسامويل نقارتنا سامويل دعا درقنا لكن لاتشو الله مرت اللاتشو مالتنو فسأل سامويل ربه أن يرسل له ملكا فاختار لهم ملك اسمه طالوت هو ده سورة البقرة تملسل تساوس الله طالوت نا الله مرت أو طالوت نو نقص لكنهم جادلوه بني إسرائيل هل جزي تشك تشك أنا شو والله من أروت إن ديت طالوت دها يدها لج ينيا نقص هنا لانو يهم تبلوان لنبيات شسا سلم تبلوان نبينا إن رسولنا يسيرو نبيات شن أنت دمو دها يتيم زنبله دهاي دهالي جنا يتيم يهم كوسو دم الله للا سواتنو إلى اللو بل بسورة الزخرف من اللو الله سبحانه وتعالى يه قرآنكو لو أنزل على رجل من القريتين عظيم يعني حبتام وليد من المغيرة كمكة مسعود الثقفي كنتنو كطائف حبتان بيخون نو انجي انت دهاي دهاليج يتيم لانت رسول بلو نبياتشن سدبو مالتنو اهونم النزيبان اسرائيل دمو تالوت مليكاتشنو سيبال لا አንፈልግም ገንዘብ የለው ምንድነው ደሞ ደሃ የምትመርጥልን አሉ። አላህ ግን ምን አላቸው? وقال لهم نبيهم ان الله قد بعث لكم طالوت ملكا قالوا انا تساوسلاچو انا او اندموچ ምን ማለት ነው? انا ስትል ጻፉልኝ انا الف نون ياء مكسوره انا ስትጻፉል የምታስተውሱ ከሆነ انا يكون له الملك ايغا ايش ايغا ايفا كيت እኛ እንዴት አው እንዴት ነው አና የኩኑ ለሁ እንዴት ይሄን ንጉስ ታረጋዋለ እንዴት አና كيف እንደፈለክ ለምሳሌ نساؤكم حرث لكم فاتوا حرثكم ان شئتم ተሰውሰላችሁ በሱረቱ البقره ሚስቶቻቹ የናንተ የርሻ ቦታ ናቸው ያኒ አርግዞ የሚወልዱላችሁ ናቸውና ጅማዕ ስታደርጉ ان شئتم يعني كيف شئتم እንደፈለጋችሁ ጅማዕ አድርጉ በፊት ነው በስተጀርባ ነው በጎን ነው በላይ ነው በታች ነው እንደፈለክ ብቻ በዛ በቆሻሻ ቦታና ሐይድ ያለበት ሴት አትቀርባለ እዚ ደሞ ጣሉት መልከን قالوا ان كيف يكون له الملك علينا ونحن احق بالملك منه ولم يؤت سعه من المال ንግስነቱ ወይም መሪነቱ በገንዘብ ገመቱት በገንዘብ አይገመትም ናም በገንዘብ አይገመትም በጭንቅላት ነው የሚገመተው እንጂ አላህ ምን አላቸው قال ان الله اصطفاه الله كمرطه يمرطላችሁ በምንድን ነው የመረጠው الله ان الله اصطفاه عليكم وزاده بسطه في العلم والجسم ሰፊ ነገር ኃይልና እውቀት ሰጠው والله يؤتي ملكه من يشاء والله واسع عليم الله ደሞ ለፈለገው ሀብት ይሰጣዋል ለፈለገው ንግስነት ይሰጣዋል ለፈለገው ደሞ ደሃ ያደርጋዋል ያላህ ችሎታ ላይ አላህ ፍላጎት ነው አላችሁ ዑለማዎቹ ከዚህ ተነሱና ምን አሉ الله جل جلاله راس الله መሪ ለመሆን ሁለት ትላልቅ ነገሮች እንዲኖረው አላህ ነው ራሱ የመረጠው እንግዲህ በኒ አደም አሁን መፈራሰፍ የለበትም ማንኛውም አሚር ንጉስ የጦር መሪ ምን በቃ አለቃ የሚሆን ሰው እነዚህ ሁለት እንዲኖራቸው ያስፈልጋል قالوا اي رئيس لابد ان يتحلى بهذين الخصلتين بالنزي هلت يتعجبنا النزي هلت اندي نورو يسفل قال اند مري العلم والقوة حيلنا علم اندي نورو يسفل قال تملكتو كذاك وهلا منالو لمن دنو قوالو القوة بلا علم همج القوة بدون علم همج ايش معنى همج انا مني حيلة اللو قوة اللو جاهل كهوني أرمينينا إنسسانهم يهونو وعلم بلا قوة وهن هذا همج وهذا وهن وهن دكمة سنفنة زنبلو جلنتنهم يهونو أن قوة بدون علم ما يصلح علم بدون قوة ما يصلح فقال العلماء فالعلم يقود القوة علم حيلون مرال والقوة تعزز العلم حيلو دمو علم تجبالك ويم علم تسوبالك ويم علم تدقفالك يفلقاتكم بلو علم بدون قوة عند علم كالي حيل كاليلو كل سونا مدفرو عندو دمو بتقام حيل كاليلو علم كاليلو دمو ينسسا تكبارنو مسارو ولتهم ناتشو عند مري لما ببالي أمي أسانيو النزيح ولت አሁን የዓለም ፍላስፋ ተሰብስበው ቢፈራሰፉ እናንተ ነው የምታውቁ ወይስ አላህ ነው የምንላችሁ ደሞ ሎጂካሊ በጭንቅላት እዩት በመልከቱ ወንድሞች ዒልምና ቁዋ ምን አይነት አስፈላጊ ናቸው ለአንድ መሪ በጣም እንጂ እሺ እንቀጥል ጀሐዘ ጣሉት አሁን ጣሉት ንጉስ ሆነ ወታደሮቹ በጣም አሰለፋቸው አስተማራቸው ለጦርነትም አዘጋጃቸው ሄዱ بطرنت وعلى رأسهم من طالوت اهون كتالاتو تشوغا تغنانيو ተመልከቱ አሁን ሁለት ቡድን ነው ያሉ ሙስሊሞቹ አማኞቹ ራይሳቸው ማን ጣሉት ካፊሮቹ መሪያቸው ማን ጃሉት ጣሉት የእስላም ጃሉት የኩፋሮቹ እዚህ ላይ ጦርነቱ ከመጀመሩ በፊት ዳውድ ሰይድና ዳውድ እንግዲህ ዛሬ ቀሳው የዳውድና ስለማን ስለሆነ ሰይድና ዳውድ ህፃን ነው የነበረው በዛ ጊዜ 15 16 አመት ነበር እና በጦርነቱ ላይ ጦርነት ለመካፈል አልገባም ግን አሉ አባቱ ላከው አባቱ ምን አለው ሄድና ወንድሞችህ አይተህና አሉት ወንድሞቹ እዛ ጦርነት ነበሩና ሄድና ወንድሞቹ ምን ያደረጉ ነው እዛ ጦርነት ገብተህ ጦርነት ከመጀመሩ በፊት ሄድና ተመልከትና ንገረኛ ነው ዳውድ መጣ ገባ ጦርነት ገና አልተጀመረም ሲገባ ያ ጃሉት የንትኑ የኩፋሩ የኩፋሮቹ መሪ ሲፈኩራየው ምን ይላል ማን ነው የሚችለኝ ሙባረዛ የሚያደርገው ከኔ ማን ነው እጅ በእጅ ከኔ ጋር የምጣላው ማን ነው ማን ይባሪዙኒ እያለ ሲፈኩር ማንም ሰው ይሞጣለት አጣ ምክንያቱም በጣም ጀባር ሆነው ከባድ ንጉስ ነው የነበረው فلما سمع جالوت يتبجح داود جالوت يدجاوت فقرا سيسما ويقول من يبارزني داود غير حصان يالو اني يالو اني انت داود اني التلاله حصان رشح داود نفسه اني قدلها له والو لكن استصغره جالوت واستهزأ به انت دمج املاك حصان زور بل الو فقال له داود من له داود لا تستهزئ بي بني اتشف له انا الذي قتلت اسدا اني انبسا يقدلك سوني علي جاء ياكل ضأني وانين بقوش لمبلات مقتو اني كسو اجلج تتمت من انبسا يقدلك سوني تتنكك له ثم قتلت ضبا ضب مبانو يتنو انسسا السوم يقدلك سوني علي اهون جالوت ተናገረ ምድን ነው አለ አሁን ዳውድ ምን አለ ሰይድና ዳውድ አለይሂ ሰላም ንጉሱ ማን ነው ወንድሞች እስላሞቹ ጣሉት አይደለም ያ ጣሉት አለው ሰይድና ዳውድ እኔ ከጃሉት ጋር እጣላለሁና ሙባረዛ ጦርነት ከፍታለሁ አለ ፈንጉሱ በቃ ተማመነበትና ምን አደረገ ጣሉት አጣሁ عمامته ንጉሱ ራሱ ዑማው የራሱ ጥምጣማ ወጣና ለዳውድ አለበሰው فاعطاه سيفه ودرعه ጋሻውና ሰይፉ ደሞ ሰጠው ولكن داوود ما تعود على تدريب او على تدرب هذه الاسلحه يعني سيفه ራሱ ከቁመቱ በላይ ሆናል ጋሻው ራሱ ተሸክሞ አይችልም በጦርነት ተካፍሎ አያቀም እና ሰይፉና ጋሻው እንትሩ መሸከም አቃተው አይውቀው فقال خذ سيفك يا طالوت وخذ درعك قال انا راسي بقى كسو قام موت الله علي እንዴት አለው خلاص ما في مشكله داوود مقلع نبروا تقلشوا مقلع استي بمرني نغروني مقلع مالت ايه بجمد يتسر عند قودا الله بذا بمحكل بهلت جمد يتسر قودا دنگاي تارغنا وفوچو يمتبرروا اندزي ወፈቹ እንደዚህ ያርገት ልቀውና ወፈቹ ማሸላ ምናምን የምጣበቅበት ነው ወንጭፍ ማ ትግርኛ ነው ወንጭፍ ትግርኛ ነው በማርኛ ምን ይባላል አረ በማርኛ ወንጭፍ ነው እናንተ አማርኛና ትግርኛ ይሄ አማራ ነው የትግሬ የምትሉት ለምንድን ነው አብዛኛው ቃላት በጣም አንተ ወንጭፍ በትግርኛ ነው ወንድሞች ተሳስተቻችኋል እሺ እንግዲህ ወንጭፍ ከሆነ ካሁን በኋላ ይሄ አማራ ነው የትግሬ ነው እንባል ነገር የለም ካምባ አንድ ነው ማለት ነው ቋንቋው على كل حال ወንጭፍ ነበረው ሰውየው እና ምን አደረገ ከመጣላታቸው በፊት ያም ቀረበ ይሄም ቀረበ ያም ቀረበ ይሄም ቀረበና ወንጭፉ አርጎ ዳውድ ልክ ራሱን ገምቶ ወብረሲ ጥላት ብቻ ድንጋዩ ጠረር ምናምን ነበረው ራሱን ይፈንክትና አወደቀው ወደቀ ጃሉት የእንትኑ የሙሽሪኮቹ ንጉስ ትልቅ ድንጋይ ነው በድንጋይ አርጎ ሲፈነከተው ራሱ ወደቀና ደም በደም ሆነ ምን አደረገ ዳውድ ይሮጥ ሄደና የጃሉትን ሰይፍ ወሰደ። ያው የተገደለው የተን የወደቀው ሰው ሰይፉ ወሰደና ራሱ በሁለት ከፈለው። ራሱ ከጅስሙ ለየው። ያን ራሱን ቆረጠ። ራሱን ቆርጦ በዛ በሰይፉ ተክለው ራሱን ተሸክሞ ወደ ጣሉት ሄደ ወደ ንጉሱ ተፈደላል። هذا راس جالوت ወታደሮቹ ሀገባባቸው። እንግዲህ እነዛ በጣም አለቃው ሲሞት በጣም እንት ፍራቻና ሩዕብ ገባባቸው ማለት አሁን ጣሉት خلاص ሁሉ አላሁ አክበር አለ። ጦርነት ተጀመረ። ብዙ ጊዜ አልወሰደም። ጣሉት እና ዳውድ ያሉበት የእስላም ወታደሮች አሸነፉ። ከየት መጣ ይህ ወሬ? ይህ ወሬ ከሰው ቢመጣ ኖሮ ምንድነው እንል ነበር። ላኪን አላህ በቁርአን አሰፈረው ይላል። يقول سبحانه وتعالى فهزموهم አሸነፏቸው። የጣሉት እና የዳውድ ወታደሮች አሸነፉ። فهزموهم باذن الله በዳውድ ድንጋይ አይደለም ወይም ነዛ ስለበዙ ምናምን አይደለም። የአላህ ፍቃድ ሆነ። فهزموهم باذن الله وقتل داوود جالوت የውላችሁ ግልጽ ነው ነገሩ። ዳውድ ጃሉትን ገደለ። وآتاه الله الله الملك والحكمة وعلمه مما يشاء داوود هون በጣም በጣም ዝነኛ ሆነና ዓለም ሙሉ አወቀው። ንጉስና መሪ ሆነ። የጦር መሪ ሆነ። نعم طيب ولولا الله سبحانه وتعالى كومنت ይሰጣል በዛ ከዛ በኋላ ولولا دفع الله الناس بعضهم ببعض لفسدت الارض ولكن الله ذو فضل على العالمين እናንተ ሰዎች እኔ ልንገራችሁ ይሄን ቁርአን ስቀራ በዚህ አያ ሳልፍ እቆማለሁ። ቁሜ ምንድነው የሚያስተውሰው? አሜሪካን አስተውሳለሁ፣ ራሽያ አስተውሳለሁ፣ ካናዳ፣ ብሪጣንያ፣ ፈረንሳ እነዚህ ትላልቅ አገሮች የተባሉ ጭንቅላቴ ውስጥ ይገብና ቁም እላለሁ። እናንተ ትላልቅ አገሮች አቶሚክ ቦምብ ያላችሁ ዓለምን በቃ ድምጥማጧ ለማውጣት የምትችሉ መሳሪያ ያላችሁ ምንም ነገር ልታረጉ አልቻላችሁ ማልኩት። አሁን በእውነት ለመናገር ከሆነ አሜሪካ ከስር መሰረቷ ተነስተ ያለ ኃይሏን ተጠቅማ ኢትዮጵያን በስንት ሰዓት ልትይዝ ትችላለች? ወንድሞች ስትበሉ አሜሪካ ከነ ቁዋ በውል ተነስተ አዲስ አበባን ድምጥማጧ አውጥታ ደሴም ምናምኑም ያለ ከተማዎች አርጋ ኢትዮጵያ በአሜሪካ ቁጥጥር ስር ለማድረግ ስንት ቀን ያስፈልጋታል? እስትመልሱልኝ። 1 day 2 days አሜሪካ እኮ ነው ማለት ያኔ እንትን ሶማሊያ አላልኩችሁ ምን? አሜሪካ አንድ ቀን ኢትዮጵያን ትይዛለች። ሶማሊም ኬንያም በሙሉ ይዛት ወላለች። ጠይማን ነው የሚከለክላት? ያለም ህግ ነው? والله አይደለም። ጠይማን ነው የሚከለክላት? ይኸውላችሁ አንብቡት ይህን አያ ولولا دفع الله يا الله مكلكل يا الله قوه باينور نرو الناس بعضهم ببعض ارسبرساتشو الله بيلقاتشو لفسدت الارض مريت بيقنو يا عالم الكارتا يتغير نبر بيقنو بيسامنتو كارتا يتغير نبر قوه الله تاجر لضعيفات يزالچ ليلا كزوا يبلته قوه الله دمو متا يهچن تيزالچ ዓለም ደም በደም ሆኖ ጦርነት ብቻ አገሩን መቀባበርና መላወጥ ብቻ። ላኪን ምን አለ? ولولا يا اللهን ትልቅነትና يا اللهን መከያከያ يا اللهን እንትን ድጋፍ ባይኖር ኖሮ ولولا دفع الله الناس بعضهم ببعض لفسدت الارض ولكن الله ذو فضل على العالمين ይሄንኮ እንደ ትልቅ ጸጋይታችሁኮ አላህን ማመስገንኮ አላችሁ يا اخي يا اخي سنت اغروش نو ضعيف صومال كينيا اوغندا اثيوبيا تقلالا انزي تقاقن انتنوش يفلقون بتهون جبس متهونم تلالق انتنو اغروش متتو دبدبو ليزوات يمشلون لكن الله نكلكلاچو بزي ايا والله العظيم الله تلكنت لنا يال دفع الله مالت مندنو يا اخي اهون انت سنت هايلنيا سوتش علو ከፈለጉኮ መጥቶ ለኢብራሂም ስራጅ 3 ቦክስ ቢሰጡት ይወድቃል። ገንዘቡን ሁሉ ወስተው እንትን ሊያርጉ ይችላል። ላ فيه هناك دفع الله የአላህን መከላከያ አለ። የአገር በአገር ደረጃ ከሆነ ደግሞ እንዳልኳችሁ ነው። ኢዘን አላህ ስብሓነ ወተዓላ ዳውድ ጃሉትን ገደለ፣ የጣሉት ወታደሮች እስላሞች አሸነፉ፣ ድል መጣ፣ ጃሉት ሞተ፣ እሱ ወታደሮቱ ሁሉ ተሸነፉ። ወፊዕለን ቃል የገባበት ጣሉት ለዳውድ ልጁ ዳረው። ጣሉት የእስላሙ ንጉሱ እና ቃል ገብቶ ነበር ያ ዳውድ እንግዲህ እስቲ ሞክርና ጃሉትን ከገደል ካለው የኔ ልጅ እድርሃለሁ አለውና አሁን የጣሉት ልጅ ለማን ተዳረች? ለዳውድ ለሰይድና ዳውድ ነቢ ተዳረች ማለት ነው። ፈበደአ ዳውድ የንተሲሩ ኢንትሳራትን ዐዚማ። አሁን ዳውድ ስሙ ተጋነነ፣ በዓለም መፈራት ጀመረ፣ ሁሉ ሰው እንዲፈራው ጀመረና በገባበት ጦርነት መሸነፍ ጀመረ። አሁን እዚህ ላይ የሰው ልጅ ሁሉ ጊዜ ጎደሎ ነውና ጣሉት ሙእሚን የነበረው ሙኽሊስ የነበረው ጥሩ መሊክ የነበረው አላህ የመረጠው መሊክ ሸይጣን ተጫወተበትና ለሰይድና ዳውድ በሕስድና አያቸው። በሕስድና እንዴት አሁን ዳውድ እኮ የኔን ንግስነት ወስዶ እሱ ብቻ ይፋ ሆነ፣ እሱ ብቻ ተጋነነ እኮ የኔ እኮ የኔ ስም እኮ ጠፋ ማለት ጀመረና ፈበደአ ዩሓዊሉ ቀትለ ዳውድ፣ ሰይድና ዳውድን ለመግደል መሞከር ጀመረ ማለት ነው። ላኪን አላህ ስብሐነሁ ወተዓላ በችሎታው ሰይድና ዳውድን ለሰይድና ዳውድ ይከላከላላቸው ነበር። አሁን ማን ነው ነቢያቸው? ነቢያቸው ማን ነው ታስታውሳላችሁ? ሲጻፉልኝ ነቢያቸው ማን ነው ለነዚህ ለጣሉትና ለሰይድና እንትኑ ገና ዳውድ ሰይድና ዳውድ አሁን ነቢይ አልሆነም። ማን ነው ነቢያቸው? ላ ጣሉትማ ንጉሱ ነው። ላ ዩሻዕማ ሳሙኤል ጣሉትን ጠላ፣ ከጣሉት ጋር ተጣላ። ለምን? ምክንያቱም ዳውድን ለመግደል ጀመረ፣ ያን ለመግደል ይሞክራል። فقال فغضب سامويل على طالوت وتخلى عنه لكن سامويل لما هاجر داود داود ደሞ خلاص ለጣሉት ትቶ ጣሉትን ትቶ ንጉስነቱን ትቶለት ሲሄድ انهزم طالوت داود የሌለበት በረካ የሆነው ሰው የሌለበት ጣሉት በገባበት ጦርነት መሸነፍ ጀመረና መጨረሻው ቶባ ብሎ ወደ ሰይድና ዳውድ ተመለሰ፣ ወደ ሰይድና ሳሙኤል ተመለሰ። ቶባ ብሎ በቃ በዛ መስመሩን ይዞ ታሞ እንግዲህ ጣሉት ሞተ ማለት ነው። بعد هذا آل الملك لداود خلاص አሁን ጠቅላላ የበኒ እስራኤል ንግስነት ጥቅልል ብሎ ለሰይድና ዳውድ ተረከበ ማለት ነው። وأصبح ዳውድ ሶስት ነገር ተሰጠ ሰይድና ዳውድ፣ መሊከን ነቢየን ረሱለን። አላሁ አክበር። መሊከን ነቢየን ረሱለን ሶስቱ ተሰጠ አላህ ሰጣቸው። ومن الاحاديث حديث النبي صلى الله عليه وسلم يقول وردت في احاديث النبي صلى الله عليه وسلم في البخاري برضو ما اخرجه البخاري في تاريخه ان رسول الله صلى الله عليه وسلم كان اذا ذكر داود ነቢያችን ሰለላሁ ዐለይሂ ወሰለም ዳውድ ካስታወሱ ካነ የቁል ካነ ዳውድ አዕበደ አልበሸር ከህዝብ በሙሉ ከሰው ልጅ እንደ ዳውድ ምን አልዑባድ እንደሱ ዒባዳ አልታየም ይላሉ። እንደ ሰይድና ዳውድ አበድ የሆነው እንደሱ አልታየም። ያኺ ሱብሓነላህ፣ አበድ እንደ ሰይድና ዳውድ የለም። አው ደሞ ንጉስ ነው፣ አው ረሱል ነው፣ አው ነቢይ ነው። ምን ቀረው? ዳውድ ቀዊ፣ ዳውድ ነቢ፣ ዳውድ ረሱል፣ ዳውድ አብድ ሁሉ ነገር ሆነ። አላህ ስብሐነ ወተዓላ ለሰይድና ዳውድ ከሰጣቸው አንድ ሁለት ልጠቅስላቸው ነኝ። አሁን ፈቀድ አታሁ አወለን ፈቀድ አታሁ አላህ ሰውተን ሐሰነን። ይህ ደግሞ ለየት ያለ ነው። ኃይል አላቸው፣ ነቢ ናቸው፣ ረሱል ናቸው፣ ምን ናቸው፣ አብድ ናቸው። ድምፃቸው ደግሞ ተራራ የሚቀሰቅስ ድምፅ ነበራቸው። ቆንጆ ድምፅ ነበራቸው። ተማም فهو يقرأ بصوته بتسبيح الله وتحميده ويتغنى فيه سبحان الله يسوى به زبورن سيقرا زبور እንግዲህ ለዳውድ ነው የወረደው كلام الله الزبور ጠዋት ተነስቶ ዘቡር ያነባል ማታ ሲተኛ ዘቡር ያነባል يقول في الزبور في العشي والإبكار طوات النماتة الله سبحانه وتعالى ترارا وچو وفوچو أفاتشو نملاساتشو كفتو كداويت كداويت غا كداويت داويت رميلوت كريستيان داويت اللوتان نيادمو داود نلالن كداويت غا دمس ياوات أچو ويمدمو بنسو دمس مالتنو بنزا بترارا دمسنا بترارا قوانقوا ترارا وچونا وفوچو مزمور جمرو كداويت غا كسيدنا داود مزمور مزمر جمرو وتجتمع عليه الطير فترجع معه تسبيحا وتهليلا وتكبيرا وترنما وغناء يعني دس بميل زيما دمس أرقو داودنا يا ألم ترى راوشنا وفوتشو بمولو باند دمس انتني أرقو نبر يعني مزمور حتى يا قراشن كريستيان من الالو يا داويت مزمور الالو ونتاچونو يا داويت مزمور أصلا زبور يميبالو يا سيدنا داود أبزان يو اللهن ما موقسنو يوم الله كتاب راسو اللهن ما موقسنو يقول سبحانه وتعالى إنا سخرنا الجبال سخرنا مالت يعني اندمت داودن يالو نقر اندتل وفقنات إنا سخرنا الجبال معه يعني مع داود يسبحنا بالعشي والإشراق والطير محشورة كل له أواب أن وفوتشم ترى راوتشم كسيدنا داود مزمور يا درغو نبر وهذا التسبيح يا أخوة هذا التسبيح ترى راوتشو تسبيح النا يوفوتشو تسبيح إنما هو على سبيل الحقيقة ونتن يونوالو ولكن بكيفية لا يعلمها الإنسان ترى راوتشو مزمور سيادرغو يعني النزا وفوتشو مزمور سيادرغو يسو لج لسمات شوائج ممكن داود يسمات شو نبار يسو قن لسمات شوائج لمن مكناتم يترارا قوانقو أنا يوف قوانقو الله بيتشانهم ياكو يقول سبحانه وتعالى تسبح له السماوات السبع لا الله سبحانه وتعالى سبات سماينا مريت تسبيح هذا قاله تسبح له السماوات السبع والأرض ومن فيهن بسماء يالو فطرتوج سماء وتراسو سماء تراسو بمريت يالو فطرتوج مريت وراسوا تسبح وتهلل لله وإن من شيء إلا يسبح بحمده كل فطرت كجندان جمره سكترارا وهدنا بمول فطرت تباله كله لا الله تسبح درقال وإن من شيء إلا يسبح بحمده شجر من النو ولكن لا تفقهون تسبيحهم ينسوا دمسنا قوانقاقن يسولج أي سماهم إنه كان حليما غفورا إذن سيدنا داود مزمور سيادرقو ترارونا وفوشو كنسوا قاعدين والقول بأن تسبيح الجبال كان بلسان الحال ضعيف أن ننسوا شكو لا نزا ترارو شكو بچنك لا تأتونا ببرنجي بدمسان يميلو ستتنو الله قلبك التناقروان قوانقوات شو أن سماون جي لك تسبيحنا تهليل تكبير يدرقو نبر ألو. ومرة قال صلى الله عليه وسلم لأبي موسى الأشعري سيدنا رسول الله عليه وسلم ليلت سيالفو أبو موسى الأشعري قرآن سيكارا سموت واتنا السومنا لوت يا أبا موسى الأشعري ألوتنا لقد أتيت مزمارا من مزامير داود سيدنا داود رسول الله داود يسد أو يتسد أو دمسكو لانتك وتسد توال ألوت فقالوا فقال اسمه هذا أبو موسى العشعري من ألاتشو انتي سمع نبر اندي لسان قرآن سكار ألو آه سمع نبر ألو فقال يا رسول الله لو كنت أعلم أنك كنت تسمعني لحبرت لك تحبيرا انتي تارقي كنت جارقي كران له نبر ألاتشو فقال العلماء انقلي فائدة ويوسد النهيب علماء وشو منالو أبو موسى الأشعري اندزيه كالي نبيات شم زم مالتات شو من دنو من المنكر اندال هنا نو سلزي منالو علماء وشو إذا صلحت نية الشخص عندسو نية وطرق هوني إخلاص كاللو وأعطي صوتا ترود بسنو مكتسته فأسمع الناس جمال القرآن يا قرآن وبت بزا وبت يالو دمس وارغو سوون بيسمى لا يعتبر رياء يقولن سمولين بلو الله انتن ايلم يعني رياء يتسبب بتشا لبه لا الله بله قرانا قران انديت وبت اندالو لسو لما سمعت بله دمو لما سمعت بله طرو ارغ تشوح بله كقرانا سو كتمسطنا كوددو اندري ايتسبب ايزو مكنياتهم ابو موسى الاشاري منالو يمتسمون منورو باوقنرو طرو ارغ يقرالح نبر معنات مندنو نبياتين سيسمواچو وبت يالو قران اندغنا وبت يچمرلت نبر ابو موسى الاشاري ስለዚህ አይዟችሁ ወንድሞች ጥሩ ድምጽ ያላችሁ ንያችሁ በቃ ጥሩ ጤናማ ንያ ያላችሁ ይኖራችሁ እንጂ ጮህ ብላችሁ የቁርአንን ውበት ልታሳውቁ ቅሩ ሰው ዘንድ ማለት ነው። طيب ይህ አንድ ነው እንግዲህ መሰጣቸው ለሰይድና ዳውድ ከንግስነት በላይ ከኃይል በላይ ከንቡዋ በላይ እና ከሪሳላ በላይ መንሰጣቸው ጥሩ ድምጽ ሰጣቸው። ሁለተኛ ان الله الان له الحديد لما جمر يا غزينا لما قرشا غزي كداود بفيت አልነበረም كداود بفيتም እንደዚህ አልተከሰተ ምንድነው ብረት ታቀላችሁ ብረት አሁን ብረት ትልቅ ብረት ጠንካራ ብረት እስቲ እንደ ጭቃ አርገው እንደ ሊጥ አርገው ብንልህ ምን ታርጋለህ ወንድም አትችልም ትልቅ ካምፓኒ ብትሰጣትም ممكن በእሳት 1 ሚሊዮን ولا 100 1000 ዲግሪ ሴንቲግሬድ የጋለ እሳት እዛ አስገብተው ነው የሞአማል እንትሩ ብረቱ አይደለም ብረቱ ልክ እንደ ጭቃም ሆኖ በእሳት አስገብተው ነው ተሟማው ላኪን ለሰይድና ዳውድ ማንኛውን ብረት በእጃቸው እንደሊጥ አደረገለት እንደሊጥ እንደፈለጉ በቃ ጭብልክ ጭብልክ ጭብልክ አርጎ ጠበንጃ ይሰራል ጭብልክ ጭብልክ አርጎ ጉራዴ ይሰራል አርጎ በቃ ሰይፍ ይሰራል ቢላዋ ይሰራል ጋሻ ይሰራል በቃ ጭብልክ ጭብልክ አርጎ መንኩን ቤት ይሰራል በብረት አርጎ በእጃቸው ልክ እንደ ጭቃና እንደ ሊጥ አደረገላቸው ሱብሃነ ተዓላ ان الله الان له الحديد فهو يتصرف بطيه وتقطيعه ونسجه كما يتصرف احدنا بالاشياء اللينه بطبعها نا انيا بጭቃና በሊጥና በእንትን እንደምንጫወት እሳቸው ደሞ ሰይድና ዳውድ ልክ እንደ ጭቃ እንደ ሊጥ ይጫወቱን ያሩ ነበር ብረቱን ሶስተኛ ان الله علمه صناعه دروع الحروب كسيدنا داود بفيت يالنبره يطور مساريا مسرات جمهور سيدنا داود مندنو سو دروع غاشا يمتلوت يعني كتورواري طورنا كسيف يمكلاكل له ببرت يتسرى مجمريا يسراو سيدنا داود نو من الحديد قالوا وكانت هذه الصناعه غير معروفه قبل سيدنا داود عليه السلام ይሄ ነገር በቁርአን ተቀሰው አላህ ሱብሃነሁ ወተዓላ قال سبحانه وتعالى ولقد اتينا داوود منا فضلا يا جبال اوبي معه والطير والنا له الحديد ايش معنى هلنا له الحديد حديد باجو لاي عند تشك ادرج لهنا ان اعمل سابغات نعم انت ملو ملو طور يطور مسار اسرع النو وقدر في السرد الله راسه كنو الله راسو استماري هونو لسيدنا داود اندي ترغو غاشا ويم والتا يمنلو استمارو منالو قدر في السرد يعني يه بدلته يمكمتو غاشا يمتسراو الو قدر مالت قمتنا محكلن يا ارغو يقول لك اند استماري كونو اند اند انجينير يستمرو من ادرغي سس مهون يلبتم በብረት የተሰራ ጋሻ ስሳታርገው ምክንያቱም ተወሩረ የመጣ ጦር እሱን በስቶ እንዳይገባ ወፍራም ደሞ አታርገው ለመሸከሙ እንዳያቀት ጠይም ላርግ መሐከለኛ ማንንም ያስተምረው ያለው አላህ ኮንም ያስተምረው وقدر قدر ማለት تقدير ማለት يعني ራስ يعني አስተካክለው እንደዚህ ወፍራም አታርገው እንዳይከብድ ስሳታርገው ጦርነቱ ደሞ መጥቶ እንዳይገባ وقدر في السر واعملوا صالحا اني بما تعملون بصير على الله سبحانه وتعالى ان يطور مسار عندي سرا الله سبحانه وتعالى استمراتكم معناتنا طيب ايه عند نغرنا سيدنا داوود بتام يتكسته بسيدنا داوود يتكسته نغروش نبروا من دناچو مجمريا ا تياقه ተጠይቀዋል ሰይድና ዳውድ። ብዙ ጥያቄ ነው ተጠየቁ። አንዳንድ ጥያቄዎች ነበሩ ኢፍታ ወይም ደግሞ ፍርድ የሚያስፈልጋቸው ነገሮች ነበሩ። ሰይድና ዳውድ ፍርድ ይሰጡና ገና ልጃቸው ሰይድና ሱሌማን የ15 የ16 ዓመት በነበረበት ጊዜ ህፃን ሰይድና ዳውድ በተቀመጡበት ወንበርና የፍርድ ቤት ሰይድና ሱሌማን ልጃቸው እጎናቸው ላይ ቁጭ ብሎ ይመለከቱና ይማሩ ነበር። አንድ ቀን ምን አደረጉ? አፍታ ፊሂ ቢወጅህ አንድ ሰይድና ዳውድ አንድ ፍርድ ከሰጡ በኋላ ሰይድና ሱሌማን ገና ህፃን ናቸው። ምን አሉ? አቡያ አለው የኔ አባት እና ይህን ፍርድ የሰጠው እኮ እኔ ብሆን እንደዚህ አይነት ፍርድ ሰጥ ነበር ይላል። አሁን ተገረሙ ሰይድና ዳውድ። ይሄ እኔ የሰጠሁት ፍርድ ትክክል አይደለም አይመስለኝም ይላል ሰይድና ሱሌማን። وكان ما افتى به سليمان اضمن سيدنا سليمان يسطوت فرد دمو الله تقبلوتال داوود قالو سيدنا سليمان يسطو فرد اسنو طريلا غنا سيدنا سليمان حصان يالو لمثال يقول سبحانه وتعالى وداوود وسليمان اذ يحكمان عند نجر متانا بفرد قربه ሁለት ሰዎች ተካሰው መጡና ወደ ሰይድና ዳውድ መጡና ተካሰሱ። ወዳውድ ወሱለይማን اذ يحكمان في الحرث በርሻ ነገር በግብርና ነገር አንድ ጥያቄ መጣና ለሰይድና ዳውድ ተቀረበ ጥያቄው ማለት ነው። ሰይድና ሱለይማን ቁጭ ብለዋል ገና ህፃን ናቸው። اذ نفشت فيه غنم القوم وكنا لحكمهم شاهدين አሁን ያ ሰይድና ዳውድ የመጣለት ክስ ምንድነው? አንድ ያንድ ሰው ፍየሎችና በጎች በማይገባቸው የርሻ ቦታ ገብተው ያ የርሻ ቦታው የበቀለው ስንዴና ጤፍ እንክት አድርገው በሉት ማለት ነው። ለምሳሌ ንበል 300 ፍየሎችና ግመሎች እና ምናምን ገብተው በዛ ያ ሌላ ሰው ያበቀለው ያኔ እህል እነዚህ ገብተው እንክት አድርገው በቃ በሙሉ በሉት ማለት ነው። ባለመሬቱ መጣና ከሰሰ ያ ዳውድ አለው ናም የሰውየው የሱን ግመል የሱን በቀር የሱን በር እና የሱን በሬ ምናምን እንስሳዎቹ አስገብቶ የኔ ለስድስት ወር ያበቀልኩት የጣርኩበት እህል በሙሉ በሉልኝ አለ። ፈሰይድና ዳውድ ምን አሉ? ምን ፈረዱ? አንተ የፍየሎች ባለቤት የሆንከው መሬቱን ስለ አበላህ ፍየሎቹ በሙሉ ለዛ ሰውየው ስጠው ብለው ፍርድ ተሰጡ ማለት ነው። አንተ ፍየሎችና በጎቹ በሙሉ ለዛ ባለመሬት ስጠው በዚህ ፍርድ ሰጥቻለሁ አሉ። አሁን ሰይድና ሱሌማን ቁጭ ብለዋል። አለ አባባ እንደዚህ አይነት አይደለም ፍርድ አላችሁ። እቴት እንዴት ነው? والله ለኔ ብትሰጠኝ ፍርዱ እኔ ነው የምፈርደው እኔ ትክክል ፍርድ ሰጣለሁ አለው። እሺ ሱሌማን እስቲ ሰጣለሁ سيدنا داود الشي اللي جيستي انت من ترى الله هلوت فقال ايها بالبغوشنا بالاسسا بغوشنا انسساو تشو لزال بالمريتو ستاتشو يا بالمريتو دمو بالمريتو دمو انتنو دمو بالبغو دمو يزا مريت وسدو ابقلو ابلتو انتن ارغو دمو مريتو سكمي ملس اللي ترس. ለምሳሌ እኔና አቡ አኒስ ተካሰስን። አሁን ፈራጁ እኔ ባለ እንትን በጎች ምናምን አሉኝና የአቡ አኒስን መሬት እንክት አድርጎ በሉት። አቡ አኒስ ከሰሰኝ። ዳውድ ምን ፈረደ? የኔ በጎች በሙሉ አቡ አኒስ እንዲወስዳቸው። ሱሌማን ግን ምን አለ? ላ ይወሰዳቸው፣ የሼክ ኢብራሂም እንትኑ በጎች በሙሉ ወደ አቡ አኒስ ይሄዱ፣ ግን እስከምን ድረስ? አቡ አኒስ የኔ መሬት ወስዶ ያ መሬቱ ወስዶ አብቅሎ ልክ እንደነበረው ከበቀለና ልክ እንደነበረው ከደረሰ በጎቼ ወደኔ ይመለሳሉ እና መሬቱ ደግሞ ለዛ እንደነበረው ይመለሳል። ላኪን መሬቱ እስከሚበቅል ድረስ እንስሳዎቹ ለበናቸው፣ ሐሊባቸው፣ ወተታቸው፣ ስጋቸው ምናምን እየበላ በቃ ይጠቀምባቸዋል። መሬቱ እኔ አብቅዬ እንትና ብርጌ በጣም በነበረበት ጊዜ እንትኑ እህሉን አብቅዬ ስሰጠው እንስሳዎቹ ይመልሱልኛል። ተግባባን ወንድሞች? እና የሱሌማን ፍርድ እንደዚህ ነበር። الله بزيه قبا بولتهم قبانا من عليه ففهمناها سليمان ونتن يوفرد لسليمان بلبواس قبان اللتنا وكلن أتينا حكما وعلما داودم عالمنا سليمانم عالمنا يزيج فردقن لسليمان ستأناتنا سليمان يفردو تككلنا على الله سبحانه وتعالى ففهمناها سليمان وكلن أتينا حكما وعلما وسخرنا مع داود الجبال يسبحنا والطير وكنا فاعلين. إذن جنابه تسألنا تاشو أسرع مثل أمتي يالو سيدنا سليمان نبي الله سبحانه وتعالى لباتشو أبرر الله تشونا سيدنا داود يفردو فرد أفرسو يراسات شو فرد ستو مالكنا إشي أباتنا لج يه عندنو عندك أن سيدنا داود عليه السلام بفتنة ودكون الضر فتنة من دنو تملكتون قدي يهجن آية بزو مفسرو شالو بزو يا إسرائيلاويان إن ينبيين كبرت يمايت أبقو ببزو تفسير قرآن تغني الله تتنقوشي تفسير أغني شابي لازم لها التانب كتفسيروش تفسيروش يمرت قالو كتفسيروش دمون دقنا ليلا تفسيروش يمرت قالو أن أهل السنة والجماعة هنو أهل السنة والجماعة يصعفوا التفسيرنا يدروا تفسير بتعمل الله يعني أهون بزونا قرقبتوا بالتفسير والنموش كني قاسمو يهتشن قصة الله بسورة سعد ياسكمتا يقول سبحانه وتعالى وهل أتاك نبأ الخصم هل أتاك نبأ الخصم إذ تسوروا المحراب هنا التسوج نبي الله داود بمسجدات شويم يمسجدو تنتلو يساتشو بوتانو عبادة ميارقبت بوتانو كافي على بوتانو انا بزه هنو عبادة يادرقو هلت سوج زلو بقوارو انت زلو ببروسا يقبو زلو سيدنا داود عبادة يادرقو قبونا اسدنا قطواتشو اذ دخلوا على داود ففزع منهم بتعمدنا قطو سيدنا داود قالوا لا تخاف بزو التفرا التنكتكت يا داود عدود خصمان ولا تاتشن تتعلن سنة تتعلن ودان تفرد متنان خصماني بغى بعضنا على بعض فاحكم بيننا بالحق ولا تشتت واحدنا إلى سواء الصراط عند نقر ترو فردنا تستكاكل فردن بتسد لا تشتت يعني ودك أين ودك رات تبل حقون انتن حقون ساتاتفن دزي حق فرد ستان قالوت بمن نويت تقلوت غباچو القصه ሁለት ሰዎች ዘሎ በላይ በጓሮ በሌላ በማይገባ ቦታ ገብቶ ዱብ ሲሉ ሰይድና ዳውድ ፈሩና ላ ተخافሉ ይህችን አያ መቀራት በስ ከሱረ ሳድ ነው አያ رقم 21 ከዛ ጀምሮ ነው ላ ተخاف خصማኒ ሁለት የተጣሉናቸው ፍርድ ፈልጎ መጥቶ ይላል አሁን ፍርድ ሰጠ እንግዲህ فقالوا مجمرا يتጣሉበት ነገር ነገሩት ان هذا اخي كساش من عليه يه وندمي نو وندم مالت إيمان وندمتشو بإيمان نو يابات النات وندم سيهون هذا أخي يعني وندمي نو يعني أخي في الله مالت نو له 99 نعجة زت أنا زت أن بق اللوامي ولي نعجة واحدة إنه قن عندك بقني اللتشن علي فقال أكفلنيها يتشن عند بك ستأين متون دي هون اللين بلو آت أنكرو أكرو ريازين أشنفين إن ديت أنت زيت أنا زيتين بقيا له إني عند بقيا لين إني عند بك توسنا له سلو بين قرر بتقام تنكرا نقرر أدرقو أشنفين قالو وعزني في الخطاب نقرروا أي تشالم لشلو ألتشالكم علي أهون سيدنا داود جناي هنا التنياو نقرر سايسما فرد ما استجمروا قال لقد ظلمك بسؤال نعجتك الى نعاجه دي زتنا زتين بقي يالو يانتا عند بق ستين مالتهما ظلم نوال وان كثيرا من الخلطاء ليبغي بعضهم على بعض دمو يسو لجبك اندزيه كونو بلا دربة هلت شريك كونو درجتي كفتنا اندو يزلمال ويم دمو يرشا موتا بشركنتي كفتنا اندو يزلمال ويم قدون يشهدو محبر منا من يادر قلنا بمحبرو عند ظالم يقنيال نا من قالو سيدنا دو وإن كثيرا بزوكو قالو من الخلطاء خلطاء مالت بشرك النتي تبابرو انتن ليبغي بعضهم على بعض نا إيمان كليل ስለ ስርዓት ከሌለ ያአላህ ፍራቻ ከሌለኮ ሰው ኮ ዛልም ነው አሉ። ኢላ الذين امنوا وعملوا الصالحات ان الله يامننا اللهን የሚፈሩና ጥሩ ስራ የሚሰሩ ግን ይሄን አይነት ተግባር ያደርጉም ግን አሉ። وقليلا ما هم قليل وقليل ما هم نزؤن ተኛ ሰዎች ሰው የማይዘልሙ ግን በጣም ጥቂት ናቸው። አብዛኞቹ ሰዎች ግን ዛልም ነው። ቁርአን እኮ ነው የሚለው ሐቅ እኮ ነው ወንድሞች። አሁን والله በግዚያችን አሁን ልንገራችሁ ተበድሮ የሚመለስ በጣም ጥቂት ነው። አታበድሩ አንልም ላኪን እወቅ ያበደርከው እንደማይመለስልህ አብዛኛው ጊዜ። ታማኝ ታምኖ የሚክድ ሰው ይበዛል። የታመነው ሰው በጣም ጥቂት ነው። በአሁኑ በተለይ በአሁኑ ዘመን ያለ ነው። በአሁኑ ጊዜ ያለው በጣም እንት ነው። እኔ ያን ነገር ልንገራችሁ حقيقةً በአንድ አመት እኮ ነው በአንድ አመት within 12 months ከኔ ብቻ 28000 ተበደሩ ሰዎች። አንዱ ይመጣና والله ቤት ክራይንት ስላለኝ 1000 እኮ ነው እንትን እሰጣለሁ መቼ ትመልሰዋለህ ካንድ ወር በኋላ ይለኛል። ሌላ ይመጣና والله እንደዚህ እኮ ነው ሚስቴ ስላታመመች እንምን ትፈልጋለህ ያ اخي ህክምና 2000 ያሉኝና አሁን በቃ እና ምንድን ነው የምታደርግ خلاص ይሄ ሁለት ወር ብቻ ተብቀኝ እሰጣለሁ። በአንድ አመት 28000 ሰዎች ተበደሩና ካንድ አመት በኋላ በቃ ዝም ብዬ ስቃለሁ ለራሴ። ያበደርኳቸው እኔን ሲያዩ ወደ ሌላ ቦታ ሄዳሉ። ያበደርኳቸው መሳደብ ጀመሩ። ያበደርኳቸው እኔ አልጠየኩም ላኪን እነሱ ምን ይላሉ ያኔ ሰላምም አጣሁ። ምክንያቱም ሰላም ካልነው ያ የተበደርከው ገንዘብ ይለኛል ብለው ሰላም አይሰጡም። የተበደርከው ገንዘብ መልስ ብትለው ደሞ እንዴ ምንድነው አበደራህ ታቀም እንዴ እኔ ብቻ ነኝ ይልሃል። ሁለተኛ ዘመድ ከሆነ ዝምድናው ይበላሻል። ወደኛ ከሆነ ጓደኝነት ይበላሻል። በጣም ነው የሚገርመው والله 28000 ወሰዱብኝና ከአንድ አመት በኋላ ቁጭ አልኩና ያ ረብ አልኩት። አሁን እኮ እንደ ጨዋታ እንደ መጫወቻ አሸንጉሊት እንደዚህ ያሰቡኝ አልኩት። ምክንያቱም እሺ ገንዘቡ ይብሉት ላኪን ተመልሶ ሰላም ሲል አልተመቸውም እንጂ በጣም አልተመቸኝም ገንዘብ አላገኘሁም እንጂ ያንተ ብድር እኮ ሁሉ ጊዜ ያሰቃየኝ ነው ምናምን ሲልህ እኮ አንተ ራስህ ለሰደቃ ብለህ አፉ ብያለሁ እኮ ልትላለህ እኮ እንደዚህ ላትልም ትችላለህ ልትልም ትችላለህ። ግን ዋናው አሁን እምነት የጠፋበት ተበድሮ የማይመልስ እና በጣም በጣም ይገርማል والله። እና እስቲ አንድ ሳምፕል ልንገራችሁ። አንድ ቀን አንዱ መጣና ምን አለኝ والله አለኝ والله 60 days ስንት ማለት 60 days ሁለት ወር ብቻ ጠብቀኝ አለኝ። 3000 ስጠኝ ሁለት ወር ብቻ ጠብቀኝ በሁለተኛው ልክ 30 ቀን ሲባል እቤቴ ራሴ መጥቼ 3000 ብሩን እመልስልሃለሁ አለኝ። እንደዚህ ሲለኝ እኔ ደሞ ሰውየው በጣም የዲን ሰው ነው ምንም አልተወላወልኩምና 3000 ብር ብድር ሰጠሁት። ሁለት ወር አለፈ 5 ወር አለፈ አመት አለፈ ሁለት አመት ሆነ ስለዚህ አገኘዋለሁ በበጅሳችን ይመጣል። እኔ አፈርኩት እንዴ እኔ አለኝ ገንዘብ አልহামዱሊላ የለኝም ቢየ ገንዘብ ስጠኝ ብለው ተገቢ አይደለም። والله سبحانه وتعالى بسوره البقره ميرا وإن كان ذو عسرة فناظرة إلى ميسرة عند سوي تشجره الدرس تو بدرو امطالين بلا تاسشجرو إلى الله بل علماء شمنالو هذا من باب الوجوب قالوا عند سو ابدركونا كتشجره واجب يهون بهال عند ور كسطاو 2 ور لتارغو 3 ور كسطاو 6 ور لتارغو 5 ور 4 ور لتارغو واجب نو كتشجره تانقا امطالين اتلو እና 3 አመት አለፈና ዝም አልኩ። አንድ ቀን ሹዕላ የሚባለው አንድ ትልቅ እንትን አለ እዚህ ሱቅ ነው ማርካቶው በጣም ውድ ውድ ነገር የሚሸጥበት ነው። እዛ እኔ አንድ ነገር ለመግዛት እዛ ስሄድ አንድ ጓደኛችን ነበር በዛ ሱቅ ስገባ አህላን ሼክ ኢብራሂም ምናምን ብሎ ሳመኝ እንደዚህ ዴ ጓደኛህ እኮ እዚህ ነበር አለኝ። ማን ነው ስለው እገሌ አለኝ። እንዴ ምን አለ ወራስንት ነገር ገዝቶልኝ ነው ወጣለኝ። ምን ገዛ ስለው የሺ 800 ሪያል ለሚስቱና ለልጆቹ በህብህ አርጎ ገዝቶ ነው ሄደው አለኝ። አሁን እንግዲህ ተናደድኩኝ ነው والله እኔ ብድሬን መልስልኝ ልለው ሐሳብ አልነበረኝም። ግን የኔ ብድር 3000 በልቶ የሺ 800 ለሚስቱ የ280 ጫማ ይጥምጣም አለ አይደለም ስከባትዋ የምትጠመጠም ጫማ አለ እሱ የ280 አንድ ጫማ ገዛላት ለልጆቹ የስፖርት እንትን ነው የስፖርት ልብሶች ሁለት ቂያር ዝም ብሎ ኮል የሚሆን የማይሆን 600 800 ገዝቶ ሄዳለኝ በሸኩና ተናደድኩና ቴሌፎን አደረኩለት እፈልጋለሁ ነው አልኩት እየሮጠ ይመጣ ማን ነው ሼኽዬ ደህና ነው ትወይ አለኝ ስማስቲ አልኩት ስንት ለስንት ነው ስሮ ገንዘቡ ለወርቶር ነበር ጨንቆኝ እኮ ነው እንደዚህ እኮ ነው እሺ 3 አመት ሆነ አልኩት ምን ታስባለህ እኔ እንደዚህ ስትገዛ አየሁ ምናምን አላልኩትም ያንኑ ፈጥሪህ አጥሩ አይደለም እኔ የኔ መጅልስ ሰው ነህ ተቂነህ ታማኝነህ ብለው የሰጠው እንጂ ገንዘብ ስለፈላብኝ አይደለም የሰጠው አልኩት አሁን አመጣለሁ ብሎ ሄደና ከዛ አንድ ወር ቆይቶ እንደምንም ብሎ 3000 ብር አመጣማሉ በደስታ ነው የተቀበልኩት ምክንያቱም ይሄ ገንዘብ የሚጫወትና በጣም ቀላል ሰው ነው ተቀበልኩት ነው ወሰድኩት በቃ የኔ ገንዘብ ነው እና እንደዚህ አሁን ሰይድና ዳውድ ምን ይላሉ ብዙ ሰዎች አሉ በዚህ አይነት حرام የሚፈልጉ እና ተጠንቀቁ وان كثيرا من الخلطاء ليبغي ማለት ያምጻል ወይም ደግሞ ይበድላል ያታልላል حرام የሚበላ يعني እንትን የሚያደርግ ብዙ ናቸው እርስ በርሳቸው بعضهم على بعض الا الذين امنوا وعملوا الصالحات نزاتر امنت ያላቸውنا ታማኝ የሆኑ በተፈጠራቸው وقليل ما هم እነሱ ግን በጣም ጥቂት ናቸው وظن داوود انما فتناه فاستغفر ربه وخر راكعا واناب فغفرنا له ذلك وان له عندنا لزلفى وحسن مآب علماء شو منالو يچن قصالو የዳውድ ስተት ምንድነው አለ እና በሱጁድ ወርዶ اللهم اغفر لي تساسچه ነው ያለው እዚህ አያየት አለ አሉና علماءዎቹ ሁለት ነገር ተከሰዋል خطأ داوود الذي استغفر له هو ظنه بان الرجلين تساورا يعني تصورا ليقتلاه نا يسجده بنتنو بلاي دب ብሎ ዘሎ የገቡ ሁለት ምንድናችሁ እናንተ ሌቦች ናችሁ ምናምን ስላለ ሳያውቅ ተናገረ እነሱ ኢፍታ ፈልጎ ነው የመጡ እሱ ግን ሊገድሉኝ መጥተው ብሎ በጣም ያኒ ከነብይ የማይጠበቅ ነገር ስለተናገረ ነው አሉ። አንዳንዶቹ ደግሞ ምናሉ ዑለማዎቹ ላ ስተቱ እሱ አይደለም አለ ስተቱ ገና ያንዱ ንግግር ሳይሰማ ያንደኛው ንግግር ሰምቶ ፍርድ ሰጠ እና የተገቢ አይደለም አንድ ሰው ተከሶ ከመጣ የከሳሹት ሰማለህና የከሳሹት ሰማና እንደገና የተከሳሹ መስማት አለበት የሁለቱም ካልሰማ ፍርድ አትስጣሉ እና ስተቱ የነበርና ና ረብ اغفر لي فغف በጣም ያለቀሰ وخر راكعا واناب يعني ወደ راكع ማለት እዚ سجود ማለት ነው ለጥ ብሎ سجود ወድቆ ያለቀሰ غفرልኝ አለ እና ወንጀሉ ይሄነው አሉ فغفرنا له الله ربنا غفر له فغفرنا له ذلك وان له عندنا لزلفى وحسن مآب نجودنيا سيمتا دمو كنزات لالقوچو نبيوچ اندسو هونو نو ميقربو ودنيا عليه اهون يا انداند سوچنا يا انداند مفسروچ ستت لنغراچو انداند بيچا سايونو بزو تفسير الله متنقق يالباچو نغر وندموچ تفسير اغنچي بلاچو انداتانبوت تفسير متتنبوت يتوسنوا يتفسير قران ناتشو انجي بزو الله ما انزل الله به من سلطان الله يا لا وردوا الله يا لا لو الله يا لا سبوا نجر بتفسير قران يورد بزو الله كنسو عند نغراچو تزي اهم نو تزي عليه باند قران تفسير من يالو تاقلاچو يا مريت منقطقت مريت سيمتا عليه يس ارث كوكيم بالو سيمتا كو مكنياتو كو يلال በተፍሲር ቁርአን ኮን እንደዚህ የሚሉ ምክንያቱ እኮ ይህች መሬት ባንድ በሬ ቀንድ ነው የተቀመጠችው አለ መሬታችን ባንድ ቀንድ የበር ቀንድ እዛ ነው የተቀመጠችውና በሬው ሊያከክሲል ሲንቀሳቀስ መሬቷ ትንቀሳቀሳለች አለ ይህ ሁነቴ ነው አውሮፓውያን ሲሰሙ ይሄ ነገር ይስቁብናል እኛ ራሳችን እንስቃለን እንጂ አላህ Subhanahu Wa Ta'ala ያወር ያላወረደው ያላ ያለው ከጭንቅላጣው ያመጡ የእስራኤላን የእስራኤላውያን እንት ማወናበድ ተፍሲር ይባላል ይሄ ነገር እና ወደ ዳውድ እንመለስና ሰይድና ዳውድ ነግራቸው አላህ ስተቱ ምንድነው يعني የሁለተኛው ቃል ሳይሰማ ፍርድ ስለሰጣሉ አብዛኛው ዑለማ ግን እሱ አይደለም እነዛ ሁለት ዝል ብለው ኢባዳ ያደረገ የገቡ እነሱ ኢፍታ ፈልጎ ነው ግን አገባቡ ተሳሳቱ በሩን አንካክተው ከመግባት በላይ ገቡና ከዛ በኋላ ምንድነው ሊጎድሉት የመሰሉ መሰለውና በቃ ተናደደ የዚህ ነው እስትግፋር ያደረገው አሉ። እነዚህ ሁለቱ ሙፈሲሮች የተቀሱት ትክክል እንትናቸው ግን አንዳንድ ሙፈሲሮች ተመልከቱ ምን አገኙ يقول ነብይላህ ዳውድ እስትግፋር የጠለበው እኮ አንድ ትልቅ መጥፎ ነገር ስላደረገ ነው አሉ። ምንድነው መጥፎ ነገር? ወላሂ እንኳን ለነብዩ እኔም አንተም እሷም እሱም የማናደርገው ስራ ነው። قال سيدنا داوود እየሰገደ አሉ። ሰላት እየሰገደ አንድ ወፍ አስቸገረው አሉ። ወፍ የመጣ የሄደ ሲያባረረው ይመጣል እንትን ሲለው ይመጣል። አሁን ሰይድና ዳውድ ሰላቱ ሲጨርስ ያ ወፉ በዛ አጠገቡ ነበርና ያባረረው ሲሄድ በቃ እንትኑ ግቢው ከግቢው ነፍሮ በሮ ሲሄድ እንትኑ ወፉ ሰይድና ዳውድ ጎራ ብሎ እንደዚህ በታች አንዲት ሴት ገላዋ ስትጣጣብ አይዋል። እንግዲህ ይሄ ነገር በአንዳንድ ተፍሲር የተጠቀሰ ነው። ኢብሊስ ብትጠይቀው ኢብሊስም ያፍራል ይሄ ነገር ለማለት። አሁን ሰይድና ዳውድ እንደዚህ ብለው ሲያዩ አንዲት ሴት በጣም ቁንጅናዋ መስፈሪያ የሌለው ቁንጅና ያዛችው ያ ጸጉሯ ደግሞ ከቂጧ በታችና ከእግሯ በታች እስከ መሬት የወደቀ ጸጉር የራስዋ ጠውቅ ጸጉር እንደዚህ ነውና ገላዋን ስትታጠብ ራቆቷን አያት ሰይድና ዳውድ። አሁን እሷ ደግሞ ጎራ ብላ ወደ ላይ እንደዚህ ስታይ ሰይድና ዳውድ አየችና በጣም አፈረችና በጸጉሯ አርጋ አውራዋን ሸፈነቻት። አውራዋን በጸጉሯ አርጋ ሸፈነችና እየሮጠች ከዛ ከሸወር ቤት ሸሽታ ወደ ቤቷ ገባች። ዳውድ ይህን ነገር ሲያይ ልቡ ተነካ። ይህች ሴት ወደ እኔ መምጣታት እንዳገባታለ ጠየቀና ሰይድና ዳውድ የማን ሴት ነች ብሎ ጠየቁ። ሰይድና ዳውድ አረ ባልዋማ አንድ ወታደር ትልቅ ወታደር ነው አሁን በጦርነት በቅድመ ግንባር ነው ያለውና እዛ ጦርነት ነው ያለው ሲሰማ ዳውድ ምን አደረገ ደብዳቤ ጽፎ ወደዛ የጦር መሪ በቅድመ ግንባር ያለው ወታደሮች የጦር መሪ ወደዛ ደብዳቤ ልኮ ምን አለ እገሌ ተባለው ካንተ ጋር ያለው ወታደር ቀጥታ ወደ ጦርነት ልከህ እንዲገደል አድርገዋለሁ እሺ ብሎ ያ ወታደሩን ወደ ቅድመ ግንባር በጦርነት ውስጥ አስገባና አስገደለው። ዳውድ ይህችን ሴት ወሰደትና አገባት። ከዛ አላህ ተቆጣበትና ከዛ በኋላ አስተግፍሩላህ አለ። አላህ ደግሞ ቀፈረለት ይላል። ወንድሞች ይህን ነገር ትቀበላላችሁ እናንተ? አንተ ራስህ አቡ አኒስ ይህን ታደርገዋለህ? ያ ዙበይር ይህን ስራ ትሰራለህ? ይሄ ነገር ጠይብ እንዴት ዳውድ ይሰራል ይሄ ነገር? ላኪን እንደዚህ የመሰለ ታሪክ በቁርአን ተፍሲር ተጠቅሷል ይሄ ነገር። አዑዙ ቢላህ ሚን ሸይጣን ረጂም ወአዑዙ ቢላህ ሚን ሀዚህ አሽያ ጠይብ። ከዛ በኋላ የውላችሁ ሰይድና አሊ ምን ይላል? ይሩዋ አነ አልኢማም አሊ ሰይድና አሊ ይህን ቅሳ ያውቃል። ይህን ቅሳ የበኒ እስራኤል ቅሳም ሆን ያውቃና ምን አለ? መን ሐደተ ቢሐዲት ዳውድ የሰይድና ዳውድ ቅሳ ይህን ሴት አመጣ ገባት ባልዋን ገደል የሚለው ይህን ሲያወራ ያገኘሁት ሰው አሉ ሰይድና አሊ ወላሂ ለአጅሊደነሁ 160 ጀልዳ ያኒ 80 ጀልዳ 160 ጀልዳ እገርፈዋለሁ። ወሁወ ሐዱ ልፊርየት ዐለ ልአንቢያ የነቢዮችን ክብር የነካ ሰው ይህን አይነት ጀልድ ጀልደዋለሁ አሉ። ምክንያቱም ያልተባለ ያ የማይሆን ነገር የነቢዩን ስም የሚያጠፋ ነገር ነው። ከማ የሩነ ቅሰት ደግሞ ሌላ ስለ ሰይድና ዩሱፍ ምን ይላሉ? አላህ ስብሓነ ተዓላ በሱረት ዩሱፍ ሰይድና ዩሱፍ ንጹህ መሆናቸውን بسدست بسبات مسرجة بقرآن بيتشا بس بسورة يوسف بيتشا بسبات بس من تأرجو نسهم وانا تشون منم أينت للزاسات عندما يفرلقوات سيدنا يوسف مسكر الله تشون يهني هون لون لتأسو دومو باندان ده كتاب تفسير إني راسي أنا ببكت باندان تفسير من نالو يقول يوسف كو بزليخاء زليخاء نسمو أسوا بزليخاء كو لكن ده فكرتش كو ودوات نبر اليوم عندك أن لبوت مسّت النام هاي تلك ستلو هاي تلك هذا لم يعرفه الجون انتفى سسلبسا تروش الطارقة فقالت له هاي تلك يقوله الجون تلات فوال إن يمزق الجنينة نالتش وله ينسي أيكو شنكلاتون تنكنا إشي بلو هيدنا سرين فتو سرين فتو راقو تهونو السواني زود الجالمة نياتسيل يبطو يعقوب سئل ينا فرنا انكتكته سرون لبسو ششتو هدي ششتو سيهد يا زليخا بقميسونا تنساب بادرغشونا بستجربا قميس تكدده يميل تفسير دموال نبي رسول زنا لمارق سرون فتا تنيا كزو هلا يباتن انتنعي ولكن الله سبحانه وتعالى بس منت آيات هرقو نسهم هنون قلزي شعاوش من الالو عائشة زينة ترق نبر بيك أنو زينة ترق نبر ينبيات شمس نا اندزي مساس سلوك وشان شاي هونو تاريكوش بمولو يعني انكوان لمامن بجوراتشن انديك أربوم آسفر لكم اوكي طيب ودليل على الشاقراتشون يا داود نقر داود كان من أعبد داود سجد لايك ودك آلو ممكن أنتي حارك درس سجدت متعلي يا داود سجود شرسو تايتم تسمتم معاكم يقول النبي صلى الله عليه وسلم عن ابن عباس قال جاء رجل إلى النبي صلى الله عليه وسلم عند سومة النودة نبياتشن فقال يا رسول الله إني رأيت فيما يرى النائم تنجيشن بركنا بحلم عند نقرأي ولا تشو كأني أصلي خلف شجرة عند تزاف نبرتشنا بزازاف أتقفهن يسساقد عليه وده سجود سودك فقرأت السجدة سورة يعني سورة السجدة متاع ألف لام ميم السجدة متبالو سورة ألف السوان سكرة فسجدت فسجدت الشجرة معي أو فسجدت الشجرة لسجودي وده سجود سودك راسوا زافوا وده سجود وردت عليه فسمعتها تقول زافوا كنو يسمى هو ثمن عليك اللهم اكتب لي بها عندك أجرا أنت جيتاي يعني بنتنو بسجود يعني يهجن سجودي وردك أجر ستأين عليك واجعلها لي عندك ذخرا دمو يهجن سجودوا مزقبه نقن للتاوت ألين كانت قيازات علي وضع عني بها وزرا بزي سجود دمو عند تلك وانجل دمس السلين علي واقبلها مني كما تقبلتها من عبدك داود زافوكو نمتلو يهجن سجود يا داود سجود عند تقبلكو تقبل اللين بلا اللج بلو يا سويو لنبياتشن نقراتشو قال ابن عباس فرأيت النبي صلى الله عليه وسلم قام فقرأ السجدة عندك النبياتشن سورة السجدة كارتو ودا سجود سيوردو سمعته يقول وهو ساجد كما حكى الرجل عن الشجرة ياتشي زافي عليكو نبياتشن يهون سيدقمو أيهواتشو اللهم اجعله منام بلو يا يشجرة وانتنهر وانا ونكم نقول زي من دنو لمن يا ياتشي زاف يداود سجود أكسج يمن يا موسى تتقسم يا إبراهيم تقول لا لمن التقسم لا يا داود عبادة يمي مسلو يلم نبيات مسكروا يقول أحسن عبادة هو عبادة سيدنا داود وقال صلى الله عليه وسلم أفضل الصلاة صلاة داود وأفضل الصيام صيام داود وكان داود يصوم يوما ويفطر يوما أفضل صيام ሰኞና አሙስ ከመጾም ጥሩ ነው እሱ መጾሙ። አሹራ ምናምን ሁሉ ደምረህ ደማምረህ ግን እንደ ጾም ዳውድ የሚመስለው የለም። ተሱሙ የውመን ትፍጥሩ የውመን ተሱሙ የውመን ትፍጥሩ የውመን እንዲያውም በየቀኑ መጾሙ የበለጠ የሰይድና ዳውድ ነው። አንድ ቀን ይጾማል፣ አንድ ቀን ያጥራል። ካነ የሱሙ የውመን ወይፍጥሩ የውመን። እሺ ይህን ካልን በኋላ ወደ ሌላ ልውሰዳችሁና ነቢያ ነቢይላህ ዳውድ ልክ እንደ ነቢያችን መሐመድ ቁርአን የወረደላቸው ለሙሳ ተውራት እንደወረደ ለኢሳ እንጅል እንደወረደ ለኢብራሂም ሱሑፍ ኢብራሂም እንደወረደላቸው ለሰይድና ዳውድ ደግሞ ዘቡር የተባለው የአላህ መጽሐፍ ወረደላቸው። هو مدائح አብዛኛው ሙገሳ ነው። ብዙ ሸራዕ የለውም። አብዛኛው ሙገሳ ምክንያቱም ሰይድና ዳውድ የሰይድና ዳውድ ህግና ደንብና ሸርዕና ፍርድ በሙሉ በተውራት ነበር እንትን የሚያደርገው። ተውራትን ይዞ ሰውን የሰውን ፍርድ የሚፈርድ የነበረው በተውራት ነው። ዘቡር ግን ጠቅላላ መዳኢህና የአላህን ሙገሳና ለአላህ ተስቢህ ተህሊል ተክቢር ማድረግ ነው። ይህን ለማድረግ ደግሞ ሰይድና ዳውድ ጥሩ ድምፅ ሰጣቸው። ወአጣ አላሁ ዳውድ ሰውተን የተገና ብህ ዘቡር وتردد معه الجبال والطيور ويقول النصارى نصارى انجاو مزمور داوود بلو يا مغسالو. طيب تروي كتب بني اسرائيل ان داوود سال ربه نا كتلالق انت تلق نجر كتدرجو ان يا بني اسرائيل يا بني اسرائيل مصحفوش اندميروت يا بني اسرائيل مصحفوش اند تورزا عند كان سيدنا داوود من علالو يا رب انقدي ببني اسرائيل يتصاف صحف نبياتنا نغرونا ان لا تصدقوه ولا تكذبوه علماءكم منالو ب بدوت يا نبيوش تاريخ يا نبيوش تاريخ قالوا ويم ماننيوم يا بني اسرائيل مصحفتي يالوت نغر قالوا ثلاث نغر ناتشو قالوا اذا كان يتفق مع القران ناخذه ከቁርአን ጋር የማይጋጭ ከሆነ ታሪኩ ወይም ነገሩ እንወስደዋለን እናምነዋለን። ሸርዕ ካልሆነ በስተቀር ታሪክ ከሆነ እንወስደዋለን። እና ከቁርአን የማይጋጭ መሆን አለበት። ለምሳሌ አሁን ያልኳችሁ ዳውድ እንደዚህ አድርጎ ሴቱን ሚስቱ እንትኑ የሰው ሚስት ነጥቆ እንደገና ባሏን አስገድሎ ይሄ ነገር ከቁርአናችን ስለማይሄድ እንፈጓለን። የሰይድና ዩሱፍ እንደዚህ ላኪን ከቁርአን ጋር የማይጋጭ ከሆነ ታሪኩ ወሰዱታል። طيب ايه አንድ ነው ከቁርአን ጋር የሚጋጭ ከሆነ ደግሞ አትወስዱት አሉ። ሶስተኛ ምንድነው? ሶስተኛው ከቁርአን አይጋጭም ከቁርአንም አይስማማም ዝም ካለ ዝም አሉ። ከፈለክ እመነው ከፈለክ ማትመነው። على كل حال ይሄን ታሪክ ስሙት። አንድ ጊዜም ነግሬያችሁ ነበር ሰይድና ያኒ ታሪኩ በጣም እንትን ይላል ያኒ ልብ ይነካል። ሰይድና ዳውድ አንድ ቀን ያላህን ችሎታ ያላህን ትልቅነት አይተው በጣም ተገረሙና ልክ ሰይድና ኢብራሂም እንዳሉ ወይት قال ابراهيم يا ربي ارني كيف تحيي الموتى قال اولم تؤمن قال بلى ولكن ليطمئن قلبي انت الله እንዴት አድርገህ ነው የሞቴ እንደገና የምትመልሰው እንዴት ነው ብሎ ጠየቀውና እንዴ አታምንም እንዴ አንተ ኢብራሂም አለው ላ አምናለሁ ላኪን ልቤ ቀጥ እንደዚህ አላለም ነብዮች እንደዚህ ነበሩ እምነታቸው 100% ስለሆነ የጠየቁት ጥያቄ ጤናማ ነው ብሎ አላህ ይቀበለው ነበር። ዳውድ ምን አለው? ያ ረብ ያለው አንድ ቀን ብቻ ምሳ ብቻ ፍቀድልኝ አለ። ምሳ ምን ምሳ? በሙሉ ፍጥረት የተባሉ እንስሳና ሰው አንድ ምሳ እንዳበላቸው አለ። እንዴት አለው? ጠቅላላ ፍጥረት የተባሉ የሚበሉ የሚጠጡ እኔ ጋብዤ ችሎታ ስጠኝ እንጂ ሁሉም ግብዣ አድርጌ ሁሉም ለምሳ ጠርቼ ምሳ ብቻ ራትም ቁርስም አለልም ምሳ ብቻ እንዳበላቸው አትችልም አለው አላህ Subhanahu Wa Ta'ala። አረ እባክህ ጌታዬ ልመኩር አለው። ከዛ እሺ መኩር አላህ Subhanahu Wa Ta'ala ፍቃድ ሰጠው። ዳውድ ምን አደረገ? የሰው ተጠቀመ እና ያሉ ቁዋ ተጠቅሞ በተራራዎቹ ቆፍሮ ተራራ እዛ ድስት እንትን ያደረገ አልሙሂም ስንት በግ ነው ስንት በሬ ነው ስንት ከፍት ነው ታርዶ በአለም ያሉ ሩህ ያላቸው ሰዎች ምሳሌ ያበሉ አዘጋጁ። ሰይድና ዳውድ ቆናቸው አዘጋጁና ይሄን የማይቆጥር ስፍር የሌለው የምግብ አይነታት ተዘጋጀ። አሁን እንግዲህ የሚበላ ይጠራ ተባለና በምን እንጀምር አሉ። አላ በባህር እንጀምር ምክንያቱም እንዳንረሳቸው በባህር ያሉ እንስሳዎች ንጥራ አሉና፣ በባህር ያላችሁ ሰመኮችና ያኒ አሳዎች በሙሉ ሰይድና ዳውድ ግብዣ አደረገና ነው ብሎ አሏቸው። ምን ተገኛሉ? በባህር ያለ አንድ ዘር አሳ ወጣና የተዘጋጀው ምግብ እንክት ታርጎ ሁሉ በላው። በሙሉ የተዘጋጀ ምግብ አንድ ዘር አንድ አይነት አሳ ነው፣ ወጥተው በሙሉ በሉታል። فخر خائفا سيدنا داوود ጎንበስ ብሎ በመሬት ላይ ወድቆ አለቀሱ። ያ ረቢ ሳምህኒ፣ ያ ረቢ አፉ በለኝ፣ ያ ረቢ ምን ላርግኝ፣ እኔ የምችለው መስለኝ ነውና፣ ሱብሃነከ ረቢ ሱብሃነከ ሱብሃነከ ረቢ ሱብሃነከ ብለው ለአላህ ሱብሃነሁ ወተዓላ የሚገባው ምስጋናና ይቅርታ ጠየቁ ማለት ነው። ላኪን አላህ ሱብሃነሁ ወተዓላ ዳውድን ሊያስተምር ይፈልጋል። ምን አለው? ምን ነው ዳውድ አለው፣ ያ ረቢ ተጸጽቻለሁ፣ እንዳንተ እኮ አላደርገውም እኮ እኔ እኮ ልሞክር ብዬ ነው። ምንድን ነው የጠራህ አለው። እንደምታየው ነው ጌታዬ፣ ገና እንስሳዎች የመሬት እንስሳ የሰው ልጅ ከሳይጠራ ያኔ አሳ ብቻ መጥተው በቃ መግቢያን ሁሉ በላዋል። ከዛ በኋላ ምን አለው? እዛ ድንጋይ ላይ ተቀምጦ ነው እንደዚህ የሚለው ዳውድ፣ መላእክት መጥተው እየተነጋገሩ ነው። አላህ ምን አለው? ምንድን ነው የጠራህ አለው። እረ የሰው ልጅ ጠራሁ፣ አንበሳ ጠራሁ፣ ወፎች ጠራኋቸው፣ የአሳ የባህር እንትን ጠራሁ፣ የዚህ ጠራሁ፣ ሁሉ ነው በቃ የጋበዝኳቸው አለ። አላህ ምን አለው? እነዚህ በሙሉ ጠራቸው? አው እስቲ ተነሳ አሉትና ከድንጋዩ ተነሳና እስኪ ድንጋዩ ገልብጠው አሉት። ድንጋዩ እንደዚህ ከስር መሰረቱ ሲገለብጠው ከመሬቱ የወጡ ትሎች በሚሊዮን የሚቆጠሩ ብሎ ትሎች ወጡ። እነዚህስ ጠራሃቸው ወይ ብሎ ስጠይቆ ረጌታ የማን ሊያቸው ነው? እኔ ማን እነዚህ አላየኋቸው፣ ምን ብዬ ነው ምጠራቸው አለ። ጠይብ እነዚህ እኮ ሩህ ያላቸው የሚበሉ የሚጠጥሩ፣ እንዴት እንደዚህ ሳትጠራ ምናምን አሉ። ከዛ እንደገና ደግሞ አሉ እስኪ ወደ ንፋስ እያለው፣ ወደ ንፋስ ሲያይ ለካ በንፋሱ በዩኒቨርስ በሙሉ እኮ ነው በዚህ አየር ያለው፣ በአይን የማይታዩ እንስሳዎች አሉ እዛ። እነዚህ ስተጠሩ ወይ አለው። አረ እነዚህማ ማን ሊያያቸው? ጠይብ እነዚህ ብትጠራስ፣ ትሎቹን ብትጠራ፣ በመሬት ስር ውስጥ የሚገኙ እንስሳዎች ብትጠራስ ምን ትሆን ነበር አሉ። ፈኸረ ዳውድ ወደ መሬት ወደቁና አፉ በለኝ አፉ በለኝ አሉ። ይህ ካነ እክትባር ላህ ለሰይድና ዳውድ። ጠይብ ወደ ሱሌማን ከመሄዳችን በአንድ ነገር የዳውድ ነገር እዚህ ልዘጋው ነው። ምንድን ነው? አንድ ቀን አሉ መራ ዳውድ ሁለት ሚስቶች፣ በጣም የታወቀና ይፋ የሆነው ሁሉ ዑለማዎች በሙሉ የሚናገሩት ታሪክ ነው ይህ ነገር። ሁለት ሴቶች ወለዱና በአንድ ቀን ነው የወለዱት። ወልደው ያኒ ህፃኖቻቸው እዛ ትተው ውሃ ለመምጣት ብለው ሲሄዱ ጅብ መጣና አንዱ ህፃኑን ይዞ ሄደና በላው። አንድ ህፃን ቀረ። ሁለቱም ወንዶች ናቸው። ሁለት ሴቶች ሲመጡ አንዱ ህፃን ተበልተዋል። እራሉና ሁለቱም የኔ ህፃን ነው የኔ ህፃን ነው የኔ ህፃን ተጣሉ። እንግዲህ ህፃን ይመስላል ደግሞ ማን ያያቸዋል? አሁን ነው የወለዱትና የኔ ህፃን ነው የኔ ተሁለቱም ተጣሉና ወደ ሰይድና ዳውድ ሄዱ። ዳውድ አሉት የኔ ህፃን ነች፣ ያቺ ደግሞ ላ የኔ ህፃን ነው። ሰይድና ዳውድ ምን አለ? ያቺ ታላቋ አለቀሰችና በጣም ሰይድና ዳውድ እንዲህ ያለቀሰችው እኮ እናቱ ነች እኮ ምስኪን ምናምን ብሎ ሰይድና ዳውድ ህፃኑ ለትልቁ ላለቀሰችው ሴት ሰጥቷል ማለት። ሰይድና ሱሌማን ቁጭ ብሎ ነበር። فقال سليمان يا والدي قالوا እኔ ብሆን ሌላ ፍርድ ነበር እንደሰጠው አይደለም አለ። ስላለቀሰች ነው እንዴ? ሴት ካለቀሰችማ መሬት ገልብጣ ታድራለች። የሴት ልቅሶ የሴት ማልቀስ እኮ ማስረጃ ሊሆን አይችልም። እያየሃት እያለቀሰች ልጅቱ ያኔ ልጁ የሷ ነው አለ። ላ አለ ጥብን ምንድን ነው የምትፈርደው አንተ? እሺ ስጠኝ አለው። መብቱ ስጠኝና ልፈርድ አለው። እሺ ሰጥቻለሁ አለ። فقال يا عسكري قال نعم بالله አምጣልኝ አለ። ቢላዋ መጣ። እሺ ህፃኑን አምጡት። ምን ልታረግ ነው አለችው። በሁለት ከፍጄ ግማሹ ላንቺ ግማሹ ላንቺ። አንዷ አለቀ አለቀሰች። والله አትቆርጠውም አታርደውም የሷ ልጅ ነው ስታት አለ። ያቺ ሁለተኛ ግን ዝም አለች። ሰይድና ስለማን አወቀ ያለቀሰችው ለሷ ስጣው የኔ ልጅ አለም ያለችው ሁለተኛ ሷ ነው እናት ማለት። ያቺ ግን እናቱ ስላልሆነች ዝም አለችና ህፃኑ ለዛ ሁለተኛ የተናገረችው ሴት ለሷ ሰጣ። ዳውድ ራሱ ተገረመ። እንዴት አለው? ይኸውልህ ልጁ በሁለት ከፍሎ አለው ስል እናቱ ካንጀቷ ተቆርጣ ይወጣ እናቱ አትቁረጠው አትግደለው ለሷ ነው ስጠቱ ያለ እሷ ነው። ሁለተኛ ደግሞ ሌላ ቀን ደግሞ አንድ ቀን ተከሰተ። مرة حكم سليمان ابنه يعني يتغنيو نغر لنغراچو ሁለት ሰዎች ናቸው። አንዱ ለሁለተኛው አንድ የርሻ መሬት ሸጠለት። ሻጭ ያነው ገዢ ደግሞ ገንዘቡን ከፍሎ መሬቱ ተረከበና ያ ደግሞ ገንዘቡ ይዞ ሄደ። ከለታት አንድ ቀን ያ መሬቱ የገዛ እየቆፈረ እየቆፈረ አንድ ትልቅ በክሻ እንትን ያለው ወን እንትን አገኘ። ወርቅ ብዙ እኮ ነው ከባድ ወርቅ እዛ አገኘ። እና መሬቱ የሸጠው አያቅም ይሄ የመሬቱ የገዛው ደግሞ ሁለተኛና ሀቅ የሚፈልግ ስለሆነ ለዛ ባለ መሬቱ ሄዶ ምን አለው አንተ መሬት የሸጥክልኝ እኮ የገዛሁት ለመሬቱን ነው የገዛሁት ግን በመሬቱ ወርቅ ስላገኘሁ ወርቁ ያላንተ ነው አለው። ወንድሞች ይሄን ስራ ሰራላችሁ እናንተ? እኔ አልሰራም። እኔ ከጠየቃችሁኝ እንዴት እንደዚህ ይላለሁ? እኔ መሬቱ ገዝቻለሁ መሬቱና ካለው ነገር ሁሉ የኔ ነው ነው የምለው። ላኪን ሰውየው ግን ንጹህ ስለሆነ ላ መሬቱ እኔ የገዛሁት መሬቱ ነው ወርቁ ራሱ አሁን ቢሸጥ ከመሬቱ በላይ ነው የሚሸጠው ስለዚህ ወርቁ ያንተ ነው አለው። ያ ደግሞ ምን አለው? ላ እኔ የሸጥኩልህ መሬቱና ከተሸከመው ጋር መሬቱና ከመሬቱ ጋር ያለው ሁሉ ነው የሸጥኩልህ ላ ወርቁ ላንተ ነው ላ ወርቁ ላንተ ነው ተብሎ ሁለቱም ንጹሃን ሆነው ወደ ፍርድ ቤት ቀረቡ። ወዴት ቀረቡ? ወንድሞች ወደ ሰይድና ሱሌማን ቀረቡ። ሰይድና ሱሌማን አላህ ቆ አመጎሰው ፈፈሐምናሃ ሱሌማን ሲል ሱሌማን የሚፈርደው ፍርድ እኮ በቃ ወደር የሌለው ነው። ሰይድና ሱሌማን ምን አለ? አሰበና አንተ ሰውየው አለው ለባለ መሬቱ ወንድ የለህም አለው። አረ ወንድ አለኝ አለው። አንተ ሴት የለህም? አለኝ ሴት ልጅ ወልደሃል? አው ሁለቱም አጋቧቸውና ወርቁ ለሁለቱም ይሆናል። እንዴት የመሰለ ፍርድ ነው! والله በጭንቅላት አይመጣም ይሄ ነገር። እና ሁለቱም አጋቧቸውና ወርቁ ለሁለቱም ተሰጠ። ስለዚህ ሁለቱም ተጠቀሙበት ማለት ነው። ሱብሃንአላህ العظيم። እና እንደዚህ የመሰለ ሰይድና ዳውድ ወኩለን አተይና ህክመ ወዒልማ ስለላይ ዳውድና ሱሌማን ለሁለቱም ጥሩ ዒልም ነው የሰጠናቸው ብለው አላህ ሱብሃነ ወተዓላ ስለተናገረ አንዱ ካንዱ የሚበልጥና ሌላው ከሌላው የሚበልጥ ነበሩ። አባትና ልጅ ሁለቱም ነብይ ናቸው፣ ሁለቱም ረሱል ናቸው፣ ሁለቱም የተቀደሱ ናቸው፣ ሁለቱም ከትላልቆቹ ነብዮችና ረሱሎች፣ ሁለቱም በቁርአን የተጠቀሱ ናቸው። ታውቃላችሁ 314 ረሱሎች ነው የተላኩ። ከነዚህ 314 ረሱሎች በቁርአን የተጠቀሱ 25 ብቻ ናቸው። ከ25ቱ ደግሞ ሱሌማንና ዳውድ በሰፊው ተገልጸዋል ማለት ነው። እና እንደዚህ ይመስላል ኢንሻአላህ የዳውድ እና የሱሌማን እንደዚህ ሲመስል አሁን የዳውድ ጨርሰናል። የሱሌማን ግን ከዚህ የበለጠ ታሪክ ነው ያለው ኢንሻአላህ ለሚመጣው ሳምንት ሱሌማን ብለን እንጀምራለን። እዚህ ላይ አስቆማለሁ ኢንሻአላህ። አሁን እኔ የምፈልገው ምንድነው ከናንተ ኮሜንት አልፈልግም። አሁን ኮሜንት እንድትሰጡ ኮሜንት የሚሰጥበት አይደለም ታሪክ ነው ቁርአን የመሰከረለትና ምንም አሁን የምፈልገው ከናንተ አስቡና ኮት የምታረጉ የምትጽፉ የነበራችሁ ከዚህ ይሄን ፋይዳ እናገኛለን ከዚህ ይሄን ፋይዳ እናገኛለን። ሸክ መሐመድ ሳልህ ኢብኑ ዑሰይሚን ይሄን ታሪክ የዳውድ እና የሱሌማን ታሪክ ሲፈስሩ ከአርባ በላይ እንዴት የመሰለ ፋይዳ ወጡ። ከዚህ ይሄን ፋይዳ እናገኛለን ከዚህ ይሄን ፋይዳ እናገኛለን እያሉ አሁን ደግሞ እናንተ ታሪኩን ሰምታችኋልና ሰይድና ዳውድ ያደረገው ከዚህ ለህይወታችን እንደዚህ እንትን ፋይዳ እናገኛለን ይያላችሁ። ይሄ የዛሬ ኮሜንታችሁ እሱ ብቻ ቢሆን ጥሩ ነው። ስለዚህ በዚህ አበቃለሁ። والله اعلم مايكو لنانتي ست اللهنا بسم الله بلو ولا شو الله شي مايك فري سكي برتو هم تستي تمارشو تهون سيدنا داود سيدنا سليمان يتكساتشو يعني بقلتاتشن بقلتا يعني بيك أنو متكام بتنقر تكاسو مايك فري كلهم حيواتي عنه ونقروا تشلو እሱ ቻይ እንደሆነ እሱ እንደሚያበላቸው እሱ ነው እንግዲህ እንትን ከኢሳው ያገኘነው ነገር ነገ ወአለይኩም ሰላም ወሰረከን እና ያገኘነው ነገር እሱ ነው እና የሰው ልጅ እንደፈለገ የፈለገ ቁድራ ቢኖረው የፈለገ ችሎታ ቢኖረውም የሰው ልጅ ማብላት እንደማይችል ማለጣት እንደማይችል ከነብዩላህ ዳውድ ኢሳ ላይ ያገኘነው የመጨረሻው የኢሳ በጣም ደስ የሚል ነበረ። ሌላ ደግሞ ፈህም ነው ፈህም ህክማ አላህ ለወደደው ሰው እንግዲህ የነብዩላህ ያሄን ሱለይማን ህክማ ከእሱ ነው ያገኘነው። የሱ ህክማ በጣም ትልቅና የሱ ፈህም በጣም ትልቅ እንደሆነ ነው ከዚህ ኪሳ የተረዳነው። ሌላው አባትና ልጅ አንዳንዴ ልጅ ህፃን ነው ብሎ እንዳይተው ህፃን ነው ምንም ነገር አያውቅም ብሎ ቻንስ እንዲሰጠው አንድ ነገር ለመናገር ከፈለገ አንድ ልጅ አንድ ነገር ለመናገር ከፈለገ ምን የሱን ሐሳብ መቀበል። ምክንያቱም ነብዩላህ ዳውድ ለሱለይማን ልጅ ነው ብሎ አልተው የሱን ሐሳብ ተቀበሉ እና የሱ ህክማ ደግሞ አንዳንዴ ልጅ ከአባት እንደሚበልጥ እዚህ ላይ ፈህም እናገኛለን አንዳንዴ ልጅ ከአባት እንደሚበልጥ ማለት በአንዳንድ አባት በተሳሳተ ወይ ደግሞ በሁክም በሚያደርገው ሁክም ልጅ እንደሚበልጥ በዚህ ቅሳ ላይ እናገኛለን። እና ሌላው ደግሞ ሁሉ ነገር ባደረገኝ ጊዜ ማለት በሁክም ወይ ደግሞ በፈትዋ ወይ ደግሞ በተለያየ ነገር ውስጥ ቶሎ ብለን ወደ አላህ እስትግፋር እንድንመለስ ከዚህ ኪሳ ላይ የምናገኘው ጥሩ እንትን ነው። ነቢዩላህ ዳውድ ቶሎ ብሎ ነው ወደ አላህ እስትግፋር የሚገባው። እና ሌላው ደግሞ ከዚህ ኪሳ ላይ ጥሩ ጾምም የጥሩ ጾም የነቢዩላህ ዳውድ መሆኑን ጥሩ ደግሞ በላጩ ጾም የነቢዩላህ ዳውድ በላጩ ደግሞ ሰላት ማለት ስጁድ የነቢዩላህ ዳውድ መሆኑን እና ረሱል እንደለመን ሌላው ደግሞ ረሱል እንደለመን ነው ረሱል ያለውን ቃል አለይሂ ሰላቱ ወሰላም እኛም በስጁዳችን ውስጥ ማለት እንደሚገባን ተግባባን ማለት እንደሚገባን ምክንያቱም አላህ ተቀብሎታል የነቢዩላህ ዳውድን እንትን ስጁድ እና አላህ ከሱ እንደተቀበለው ሁሉ ከእኛም እንዲቀበል ዱዓይ ማድረግ ለራሳችንም ማለት ነው። እና ያ ወንድም ሌላ ወንድሜ በጣም ብዙ ነገር ጨርሶታል ማሻአላህ ጀዛኩላሁ ኸይር ጀዛ ማይክ ፍሪ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ዘቲካታደው ይያካልሽ አንዳንድ በእኛ ወይ ልልከክ مرحبا እሺ ካንቺ በኋላ እኔ ይዘዋለሁ ማይክ ፍሪ ለበረካቱ ለሰዓት እኔ ለበለው መሰለኝ ከዛ በኋላ ላይ ምናልባት እንትካለ እንደገና መልሹ ይሻላል ያ ጀማ ለሳቸው እንዳይመሽባቸው እስኪ አንዳንድ በሉኝ ሁላችሁም ብላችሁታል በተለይ አብዋኒ ሲያሉት እኔ ጻፍኩትን በተወሰነ መልኩ ስለሆነ አልደግመውም እኔ ሌላው እንትን ያለኝ በጀርሞችና በቫይረሶች መካከል እንደ አዲስ እንዳገኙ ግኝትን ሲናገሩ ነገር ግን በነብዩላህ ዳውድ እንዳታወቃቸው ጀርሞችና ቫይረሶች እንደነበሩ በአይን የማይታዩትን አላህ Subhanahu Wa Ta'ala ያሳይቷቸዋል እነሱም አላህ እንደሚቀልባቸው በርግጥ ረሱልም ይሄንን ደግሞ ተናግረውታል እና ይሄንን ፈህም እናገኛለን። ያው ጃሉት እኔ ባለው የሰውነት ግዝፈት ያለው ፓወር ያንን በመጠቀም አላህን ባለማወቁ